السلام على رسول الله صلى الله عليه وسلم. መርያም ምንም ነገር አልደረሰኝም እስካሁን፣ ምንም ነገር አልደረሰኝም። ዊስፐር ኦኬ፣ ቮሊሜ የመጨረሻ ነው እንሻላ። ጀዛኩሙላህ ኸይር አልጀዛ። እኔም አሁን ነው የገባሁት ገና። ኡስታዝ አቡ ሀይደር እንኳን በደህና መጣ። አልሐምዱሊላህ። አላህ ይጨምርልህ፣ አላህ ይሕፈዝክ። ጀዛከላህ ኸይር። ናቀቱ ማንበብ የምትፈልጊ ከሆነ ናቃ። አሰላሙ አለይኩም ወረህመቱላህ ወበረካቱ። አሁንስ አይሰማም? ናቃ እየሰማሽ ነው? ኦኬ፣ ሁሉም ይሰማሉ። ናቃ ብቻ ነው የማትመልሰው። ማንበብ የምትፈልጊ ከሆነ ኦኬ። እሺ፣ ማይክ ያዢ። ናቃ ማይክ ትይዛለች። አምስተኛው ሀዲስ ኦኬ፣ እየፈለኩት ነው። ኢፍጣር ሙከራ ፈልግ። እሺ፣ አንድ ሀዲስ ብቻ ነው የምቀራው። ሰላም አለይኩም። አንድ ሀዲስ ብቻ ነው። ሁለት ሀድር። ኦኬ። ኢብጣል ልሙንከራት ወልቢድዓ አን ኡም ልሙእሚኒን ኡሙ ዓብድላህ አይሸተ ረዲየላሁ አንሃ ቃለት ቃለ ረሱሉላህ ሰለላሁ አለይህ ወሰለም መን አሕደተ ፊ አምሪና ሃዛ ማ ለይሰ ምንሁ ፈሁወ ረድ ረዋሁ ልቡኻሪዩ ወሙስሊም። አልሐዲሱ ሳዲስ አልሐላሉ በይኑ ወልሐራሙ በይን አን አቢ አብድላህ ኑዕማን ብን በሺር ረዲየላሁ አንሁማ ቃለ ሰሚዕቱ ረሱሉላህ ሰለላሁ አለይህ ወሰለም የቁሉ ኢነ ልሐላለ በይኑን ወኢነ ልሐራመ በይኑን ወበይነሁማ ኡሙሩን ሙሽተቢሃት ላ ያዕለሙሁነ ከሢሩን ምን ናስ فمن اتقى الشبهات فقد استبرأ لدينه وإرضه ومن وقع في الشبهات وقع في الحرام كالرائي يرعى حول الحمى يوشك أن يرتأ فيه ألا وإن لكل ملك حمى ألا وإن حمى الله محارمه ألا وإن في الجسد مضغة إذا صلحت صلح الجسد كله وإذا فسدت فسد الجسد كله ألا وهي القلب رواه البخاري ومسلم. مايك فريشتت أي سما عليكم ورحمة الله وبركاته يا جماعة الخير عندما أدراتكم عندما أدراتكم እንደምን አመሻችሁ ወንድሞችና እህቶቼ። አልሐምዱሊላህ ሰላም ነኝ። ደህና ናችሁ እናንተ? አለን አልሐምዱሊላህ። እኔ ያስኩት ኪታብ ንዑስ ርዕስ የለውም። እናንተ እንደተናገራችሁት አሁን ኢብጣሉ ልሙንከራት ወልቢድዕ የሚል የለውም። ያው አልሐዲሱ ልኻሚስ ነው የሚለው። ችግር የለውም። እንግዲህ አላህ ያኖራችሁ እናንተንም። ተከታተሉ። አዑዙ ቢላሂ ሰሚዕ ልዓሊም ሚነ ሸይጣን ረጂም። ብስሚላህ ረሕማን ረሒም። الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. الحديث الخامس عن أم المؤمنين أم عبد الله عائشة رضي الله عنها قالت قال رسول الله صلى الله عليه وسلم ከአይሻ እንደተላለፈልን ነቢያችን አለይሂ ሰላቱ ወሰላም እንዲህ አሉ፣ መን አሕደሰ ፊ አምሪና በእኛ በትእዛዛችን ላይ በጉዳያችን ላይ የጨመረ ሰው هذا ما ليس منه ይህ የጨመረው ነገር ከሱ የሌለ ከሆነ فهو رد እርሱም ተመላሽ ነው አለ رواه البخاري ومسلم وفي رواية لمسلم بل لا زغبا امام مسلم ذكروا من عمل عملا سران يسرسوا ليس عليه امرنا فزازاتن يللبت كهونا فهو رد ارسم تملاش نو ولو نبياتنا عليه الصلاه والسلام تناغروال الحديث السادس ስድስተኛው ሐዲስ ደግሞ عن ابي عبد الله النعمان بن بشير رضي الله عنهما قال سمعت رسول الله صلى الله عليه وسلم نعمان بن بشير يسمعك ولا لم سيناجر نبياتنا عليه الصلاه والسلام اندزي هذا يقول ان دي سيرو سماعاتو ان الحلال بين وان الحرام بين حلالم جلص نو حرامم جلص نو وبينهما امور مشتبهات لما هكلاچو يميمساسلو نغروچ አሉ لا يعلمهن كثير من الناس كزوچ بزوچو ያውቋቸው فمن اتقى الشبهات شبهات يهونوتن يتمساسلو نغروچن يتتنقق سو فقد استبرع لدينه وعرضه لهيمانتهم لكبرهم برغتهم نسطال ومن وقع في الشبهات بتمساسل نجر لا يودك سو وقع في الحرام بحرام لا يودقوان كالراعي لكندرنيا يرعى حول الحما دنبر كل الكبابي اندم يطبق يوشك ان يرتع فيه بس لا يودقنا جبتهم ሊማገድ እንደሚቀርብ ማለት ነው አላ ወኢነ ሊኩሊ መሊክን ሂማ አዋጅ ለእያንዳንዱ ንጉስ ክልል አለው ድንበር አለው አላ ወኢነ ሂማላሂ መሐሪሙሁ ያአላህ ድንበሩ ደግሞ ክልክል ያደረጋቸው ነገሮች ናቸው አላ ወኢነ ፊል ጀሰዲ ሙድጋ አዋጅ በሰውነታችሁ ላይ ቁራጭ ስጋ አለች ኢዛ ሰላሐት ሰላሐል ጀሰዱ ኩሉ እሷ ከተስተካከለች ሰውነት ሁሉ ይስተካከላል ወኢዛ ፈሰደት ፈሰደ الجسد كله ከተበላሸች ሰውነት ሁሉ ይበላሻል አላ وهي القلب አዋጅ እሷም ልብ ነች አሉ رواه البخاري ومسلم እነዚህ ሁለት ሐዲሶች ከዲን الاسلام ውስጥ በጣም ትልልቅ ሐዲስ ተብለው የሚጠሩ ናቸው መሰረታዊ የዲን አጀንዳን የሚያስጨብጡ በቀላል ቃላት ተነግረው በውስጣቸው ሰፊ መልእክትን ያዘሉ ሐዲሶች ናቸው። የመጀመሪያው ሐዲስ ወይም አልሐዲስ አልኻሚስ አምስተኛው ሐዲስ የሚያወጠነጥነው በዲን አልኢስላም ውስጥ የራሱ የኢስላም አካል ያልሆኑ ከቁርአንና ከሱና ውጪ የሆኑ ፈጠራዎችን ያመጣ ሰው እነዚህን ፈጠራዎች ማምጣቱ በኢስላም ያለው ፍርድ ምን እንደሆነ ስራው ምን ያህል ተመላሽ እንደሆነ ለፍቶ መና እንዴት እንደሚሆን የሚገልጽ ነው። እናም ይሄ አምስተኛው ሐዲስ ላይ ሲናገር ምን ይላል? عن أم المؤمنين ከመእመናን እናት እንደተላለፈው ይላል። የነብያችን አለይሂ ሰላቱ ወሰላም ሚስቶች በጠቅላላ እናቶቻችን ናቸው። ይሄ የነሱ ኩንያ ነው። አላህ በቁርአኑ ወአዝዋጁሁ ኡምሃቱኩም ብሏል። የሳቸው ሚስቶች የኛ እናቶቻችን ናቸው። የመእመናን እናት ናቸው። ስለዚህም ስለ አኢሻ ስለሆነ የሚናገረው አኢሻ ከነብያችን አለይሂ ሰላቱ ወሰላም ባልተቤቶች አንዷ ስለሆነች አን ኡሚል ሙእሚኒን የመእመናን እናት ከሆነችው ተብሎ ተነገረ ማለት ነው። ሁሉም የአላህ መልእክተኛ ሚስቶች በዚህ ኩንያ የሚጠሩ ናቸው። ኡሚ አብዱላህ ተብላለች ደግሞ በድጋሚ የአብዱላህ እናት አኢሻ ኡሙ አብደላህ በመባል ትታወቃለች። ኡሙ አብደላህ መባሏ ሌላ ተጨማሪ ኩንያ ነው ወይስ አብደላህ የሚባል ልጅ ወልዳ ነው? ልጅ ስላላት ነው ወይንስ ኩንያ ነው የሚለው ደግሞ ቀጣይ ጥያቄ ነው። አንዳንድ ዓሊሞች ልጅ ወልዳለች ይላሉ። ነገር ግን ያ የወለደችው ልጅ ሰቅጥ ነው፣ አልኖረም፣ ወዲያው የሞተ ነው። እንደወለደች ወዲያው ሞቶባታል ሲሉ፣ ሌሎች ደግሞ ኖ ኖ ይሄ ስህተት ነው፣ መረጃ የለውም፣ እንደዛ ተብላ የተጠቀሰችው ኩንያ ነው። በሸሪዓችን አንድ ሰው ከመውለዱ በፊት አቡ አብደላህ፣ ኡሙ አብዱላህ ተብሎ ኩንያ መጠራት ይችላል። ስለዚህም አነሁ ለም ዩለድ ለሃ ላ ሰቅጡን ወላ ሐዩን፣ የወረደ ልጅም የላትም፣ ሕያው ሆኖ የወጣም እንደዚሁ ልጅ የላትም፣ አልወለደችም። ወላኪን ነገር ግን እሷ ይሄንን ኩንያ የተጠራችው ሊአነ አሐበል አስማ ኢለላህ አብዱላህ ወአብዱራህማን፣ አላህ ዘንድ ከስሞች ሁሉ ተወዳጅ የሆነው አብደላህ አብዱራህማን በማለት ባርነትን ለአላህ አሳልፎ የሚሰጥ መጠሪያ ኩንያ ስለሆነ ኡሚ አብድላህ ተብላ ተጠርታለች። ልጅ ስላላት አይደለም። ስለዚህ ኡሙና አቡዎች ሁሉ ባለትዳሮችና ልጅ ያላቸው ናቸው ማለት አይደለም። እዚህ ሩም ላይም የምታዩት እንደዛው ነው ማለት ነው። ማጆሪቲው ነው ኡሙ ፉላና አቡ ፉላን ብሎ ኒክኔም ክሬት የሚያደርገው ማጆሪቲው አብዛኛው ሰው በትዳር ዓለም ውስጥ ልጅ ያለው ነው። ጥቂቶች ደግሞ ተሸቡሀን ለመመሳሰል ኩንያውን ይዘው የመጡ አሉ። ያላገቡም አቡና ኡሙ ተብለው የሚጠሩ አሉ። ኢንሻአላህ በወደፊት ንያ ማለት ነው። እናም አኢሻ ለዚህ ነው ኡሙ አብደላህ ተብላ የተጠራችው። አኢሻ ረዲየላሁ አንሃ፣ አኢሻ ቢንት አቢ በክርን ስዲቅ ማለት ነው። ረዲየላሁ አንሁ አርባ የነቢያችን ዓለይሂ ሰላቱ ወሰላም ባለቤት የሆነችዋ የመጀመሪያው ኸሊፋ የአቡበክር ስዲቅ ልጅ ኡመ ልሙእሚኒን ኡመ ዓብድላህ አኢሻ ረዲየላሁ አንሃ ቃለት፣ እንደዚህ ብላ ተናገረች። ምን አለች? ቃለ ረሱሉላህ ሶለላሁ ዐለይሂ ወሰለም፣ የአላህ መልእክተኛ እንደዚህ አሉ ብላ መልእክት አስተላለፈች። ምን አሉ ነቢያችን ዐለይሂ ሰላቱ ወሰላም? መን አሕደሰ፣ አዲስን ክስተት ያመጣ ማለት ነው። መን አሕደሰ፣ አዲስ ክስተትን ያመጣ። አይ መን ዓሚለ አየ ዓመሊን ሰዋአን ካነ ዒባዳ አው ካነ ሙዓመላ አው ገይረ ዛሊክ፣ ቀጥታ ዒባዳ አምልኮም ይሁን ወይም ሙዓመላ፣ በሙዓመላ ጉዳይ ላይም ከማህበረሰቡ ጋር ባለን ግንኙነት የሚፈጸም ተግባርም ይሁን ብቻ ወደ አላህ እቀረብበታለሁ ብሎ የሚያስበውን አንድ መልካም ተግባር በጥሩም ንያ እንኳ ራሱ ቢሆን ማለት ነው የሚያመጣና አዲስ ክስተትን የሚሰራ ሰው ፊ አምሪና አይ ፊ ዲኒና፣ በጉዳያችን በዲናችን ላይ ይህንን ስራ የሚያደርግ ሰው ሃዛ፣ ይህ የተከሰተው ክስተት አዲስ ያመጣው ጭማሪ ማ ለይሰ ሚንሁ፣ ከሱ ከዲኑ የሌለ ከሆነ ፈሁወ ረዱን፣ እርሱ ተመላሽ ነው። አይ መርዱዱን ማለት ነው። በባለቤቱ ላይ ተመላሽ ይሆንበታል። በእኛ በዲናችን በሸሪዓችን ላይ አዲስ ክስተትን ያመጣ ሰው ቢድዓ ነው፣ ፈጠራ ሰርቷል። ፈጠራ ደግሞ የሰራ ሰው በባለቤቱ ላይ ተመላሽ ነው የሚሆነው። ከትክክለኛ ንያም እንኳ ራሱን በኢኽላስ እንኳ ቢያመጣው አንዱን መስፈርት ኢትባዕን ስላጎደለ ቁርአንና ሐዲስ የሚለውን በአግባቡ ስላልፈጸመ የቁርአንና ሐዲስን መመሪያ ትቶ ነፍስያውን በመከተል አዲስ ነገር ያመጣ በመሆኑ ስራው ተመላሽ ይሆናል ብለው የአላህ መልእክተኛ ተናግረዋል። ይህን ረዋሁ ልቡኻሪዩ ወሙስሊም ቡኻሪና ሙስሊም ዘግበውታል። እንደውም በሌላ ተጨማሪ ዘገባ ወፊ ሪዋየቲን በሌላ ዘገባ ላይ ሊሙስሊሚን ኢማሙ ሙስሊም እንደዘገቡት የአላህ መልእክተኛ ምን ብለዋል? መን አሚለ የሰራ ሰው አሉ። አመለን ማንኛውም አይነት ስራ፣ ማንኛውም አይነት ወደ አላህ እቀረብበታለሁ ብሎ ሰውየው ስራን ከሰራ፣ ነገር ግን በስራው ላይ ለይሰ አለይ በሱ ላይ ከሌለበት አምሩና የኛ ትዕዛዝ የኛ ፍቃድና ይሁንታ ወይም እውቅና ከሌለበት فهو رد አሁንም ተመላሽ ነው፣ በባለቤቱ ላይ ተመላሽ ነው። ለፍቶ መና ነው የሚሆነው፣ ከሳራ ነው። አላህ ከክስረት ይጠብቀን። ቢድዓ በዲን ውስጥ የሌለ አዲስ ፈጠራ ባለቤቱን ከክስረት ውጪ ለፍቶ መና ከመሆን ውጪ የሚያተርፈው ነገር የለም። በጥቅሉ ቢድዓ የሚባለው ነብያችን አለይሂ ሰላቱ ወሰላም ያልሰሩት ወይም ደግሞ በንግግር እንዲሰራ ያላዘዙት ወይም ሲሰራ አይተው እውቅና ያልሰጡት ከሆነ ወደ አላህ ያቀርበኛል ተብሎ መስራት አይሆንም። ግዴታ እሳቸው ሊሰሩት ወይም ሊናገሩት ወይ በወቅቱ ሲሰራ አይተው በዝምታ ያለፉት ወይም እውቅና የሰጡት በቁርአንና በሱና አስል መሰረት ያለው ነገር መሆን አለበት። በቁርአንና በሱና ምንም አይነት መሰረት የሌለው አዲስ ፈጠራ ቢድዓ ተብሎ ይጠራል። ቢድዓ ማለት አምሳያ ያልቀደመው አዲስ ነገር ማለት ነው። ይሄ በባለቤቱ ላይ ተመላሽ ነው የሚሆነው። ሚን ፈዋኢድ ሃዘ አልሐዲስ ከዚህ ሐዲስ ትምህርቶች ወይም ከምንማረው ቁም ነገር መካከል አንደኛ ተሕሪሙ ኢሕዳቱ ሸይኢን ፊ ዲኒላህ በአላህ ዲን ውስጥ በአላህ ሃይማኖት ውስጥ አዳዲስ ፈጠራዎችን ማምጣት ሐራም መሆኑን እንማራለን። ወለው አን ሑስኒ ቀስዲን የሰውየው ንያ ሐሳቡ ምንም ያማረ እንኳ ቢሆን ለፈጠራው ሲባል ብቻ ሐራም መሆኑን እንረዳለን። ቀልባችን ምንም ጉዳዩን ቢቀበለው ወደሱ ቢያዘነብልለት ይሄ የሸይጣን ስራ ነው፣ ስለዚህም አይሆንም ነው። ምናልባት እዚህ ላይ አንድ ጥያቄ ሊጠየቅ ይቻላል። አስሉ በሸሪዓ ኑሮ አፈጻጸሙን ቅርጹን ቀይሬ በሌላ መልክ ብሰራውስ የሚል ጥያቄ ሊነሳ ይችላል። ይዘቱ መሰረት አለው አስሉም አፈጻጸምና ቅርጽ ላይ ራሱ ቀይሬ እንኳን ብሰራው ካለ አሁንም አይበቃም ነው የምንለው። በታዘዝከው መልክ ልትሰራ ይገባል። ሁላችንም እንድናውቅ የሚገባው አን ልሙታበዓተ ላ ተተሐቀቁ ኢላ ኢዛ ካነ ልዓመሉ መዋፊቀን ልሸሪዓቲ ፊ ኡሙሪ ሲተቲን ሙታበዓ ወይም ነቢዩን ዓለይሂ ሰላቱ ወሰላም መከተል ከሸሪዓ ጋር የገጠመ መሆኑን እንድናውቅ ቢያንስ በስድስት ነገሮች ካልሆነ በስተቀር ሊረጋገጥ አይችልም። እነዚህን ስድስት ነገሮች በአግባቡ አውቀን ልንጠነቀቅ ይገባል። ስራችን ኢትባዕ እንዲኖረው የአላህ መልእክተኛን የተከተለ ፈለግ እንዲሆን ስድስት ነገሮች ላይ ጥንቃቄ ማድረግ አለብን። ሰበቡሁ ወጂንሱሁ ወቀድሩሁ ወከይፊየቱሁ ወዘማኑሁ ወመካኑሁ ምክንያቱን አይነቱን መጠኑን ይዘቱንና ጊዜውን ስፍራውን ያማከለ መሆን አለበት። እነዚህን ስድስት ነገር ያሟላ ሊሆን ይገባል ነው። እስቲ ምን ማለት ነው የሚለውን እዚህ ጋር እንየው። አወለን አንደኛ እየተከታተላችሁኝ ፈጠራ እንዳይሰኝብን ማለት ነው። የምንሰራው ስራ ቢድዓ እንዳይሰኝ አን የኩነ ልዓመሉ ሙዋፊቀን ሊሸሪዓቲ ፊ ሰበቢሂ። አንደኛ ከምክንያት አንግል ምክንያታዊነቱ ከሸሪዓ ጋር የተስማማ መሆን አለበት። አላህ ለሆነ ምክንያት ብሎ በቁርአን ወይ በሱና ያልደነገገውን ህግ እሱ በመክንያት ሰበብ ቢደነግግ ምክንያቱን የጣሰ ስለሆነ ስራው خیر እንኳን ቢሆን ተቀባይነትን ያጣል። ምሳሌ ሁሉ ቤት በገባው ቁጥር ሁለት ረካዓተይን ሰግዳለሁ አለ። ሰውየው የሰገደው ምንድነው? ሶላት ነው አይደል? ሶላት መስገድ መሰረት አለው። ኢባዳ ነው የፈጸመው። ሰበቡ ምንድነው ስንል ግን ሁሉ ቤት ሲገባ መሆኑ ነው። ይሄ ሰበብ ሸሪዓ ውስጥ የለም። በሸሪዓ መሰረት ያለው ስላልሆነ ምክንያታዊነቱን ሸሪዓ ያልደነገገው ምክንያት በመሆኑ ምን ሆነ ማለት ነው? ስራው ከንቱ ሆነ። መስጂድ በገባው ቁጥር ሁለት ረካዓተይን ሰግዳለው ቢልኖሮ ሰበቡም ሸሪዓ ውስጥ አለ። ኢዛ ደኸለ አሐደኩም አልመስጂድ ፈላ ይጅሊሰና ሐታ ይሰግድ ረካዓተይን አው ፈልየርካዕ ረካዓተይን ቀብለ አን ይጅሊስ። ከእናንተ አንዳችሁ መስጂድ ከገባ ሁለት ረካዓ ከመስገዱ በፊት እንዳይቀመጥ ይላል። በቤት ስትገባ የሚለውን ምክንያት ከየት አመጣኸው? ስለዚህ ቢያንስ አንድ ምን ሰራው ስራ መልካም ስራ ነው አላህ ዘንድ አጅርን እንፈልግበታለን ካል በሰበቡ ራሱ ሸሪዓዊ መሰረትን ልንፈልግለት ይገባል። ምክንያት ሙስሊሞች ድልን ቢያገኙ በጠላት ላይ ሰላማዊ መብታቸው ተከብሮ ጥያቄያቸውን አላህ ሰምቷቸው ምላሽን ቢያገኙ በሀገር ቤት ምላሽ ያገኙበትን ቀን አመታዊ ዒድ እናድርገው ቢሉ ይሄ ያስከዳ አያስከድም። ዒድ የሚባል ነገር አለ በእስላም ውስጥ። ያላስከደው ግን ምንድነው? ምክንያቱ ነው። አላህ ዒድን የደነገገው በጾም ፍችና በሐጅ ወቅት ከአረፋ ቀጥሎ ባለው 10ኛው ቀን እንጂ በደል ሰበብ የተመሰረተ ዒድ የለም። ስለዚህ ምክንያታዊነቱ ሸሪዓዊ አልሆነም። እናም ስራችን ቢድዓ እንዳይሰኝ አንደኛ ሰበቡ ከሸሪዓ ሰበብ ጋር የገጠመ መሆን አለበት ነው። ثانياً ሁለተኛ እስከ 6 ነጥቦች አን يكون العمل موافقا للشريعه في الجنس በአይነቱ በዛ ነገር በአይነቱ ከሸሪዓ ጋር የተስማማ መሆን አለበት። እንደዚህ አይነት የዒባዳ አይነትን ሸሪዓ ያልደነገገው አዲስ ነገር አምጥቶ ከሰራ አይሆንም ነው ምንለው። ለምሳሌ የዒድ ቀን በአረፋ ማግስቱ በዒድ ዒድ አልአድሃ ላይ ናቀቱላህ ኡድሂያ አርዳለው ብላ ፈረሳ መጣችና አረደች። ታዳ ተቀባይነት አለው ወይ ነው ጥያቄው? ኡድሂያ አለ የዒድ አልአድሃ ቀን ይቀርባል። ነገር ግን ስራዋ ከንቱ ይሆናል። ለምን? ኡድሂያ ይቀርባል የተባለው በቤት እንስሳ ነው። የቤት እንስሳ የሚባሉት 3 ናቸው፤ ግመል፣ ሁለተኛ ከብት በሬና ላም፣ 3ኛ ደግሞ በግ ወይም ፍየል። ዶሮ ጎሽ ደግሞ በዶሮ ልታርጂ አማረሽ። 3 ናቸው የቤት እንስሳ የሚባሉት፤ ግመል፣ ከብት ወይም በሬና ላም፣ 3ኛው ደግሞ ፍየልና በግ። እነዚህ የቤት እንስሳ ይባላሉ። ፈረስ መታረዱ አይነቱን ስለተቃረነ በአይነቱ ከሸሪዓ ጋር ስላልገጠመ ይሄም ስራውን ከንቱ ያደርገዋል። ቢድዓ ሆነ ማለት ነው፣ ተቀባይነትን አያገኝም። ነገር ግን ዝም ብለሽ ሰደቃ ብታወጪ ኖሮስ ፈረስን አርደሽ ትችያለሽ። የፈረስ ስጋ ሐላል ነው። ስለዚህ በሰደቃ ወቅት በኖርማል ቀን አርደሹ ሰደቃ ላውጣው ትችያለሽ። በኡድሂያ ቀን ግን አይነቱ ተገድቧል፣ በቤት እንስሳ ቆሟል። ስለዚህ አይነቱ ላይም መገደብ ያስፈልገናል፣ በአይነቱም ከሸሪዓ እንዳንጋጭ። ፋሊሰን ሶስተኛው አሁንም ከስድስቱ አን የኩነ አልዓመሉ መዋፊቀን ሊሸሪዓቲ ፊል ቀድር በመጠኑ በልኬታው ከሸሪዓ ጋር የገጠመና የተስማማ መሆን አለበት። በሸሪዓችን የተወሰነና የተገደበ ልክ ያለው ነገር ላይ ጭማሬ አምጥተን ስራን እንዳናበላሽ መጠኑ ከሸሪዓው ጋር የተስማማ መሆን አለበት። ግድብ ያለው ውዱ ስታደርጊ አንቺ ውዱም ማደርገው መቼም ለጌታዬ እስከሆነ ድረስ ብለሽ አራት አራት ጊዜ ወይ አምስት አምስት ጊዜ ብታደርጊ ተቀባይነት አለው እንዴ? የለውም። ጨምረሻል ከታዘዝሽው። ግዳጁ አንዳንድ ጊዜ ነው። ሱናውን ከፈለግሽ እስከ ሶስት ጊዜ ነው። ከሶስት በላይ መጨመርሽ ከልኩና ከመጠኑ ማለፍ ስለሆነ ህግ መጣስ ነው የሚሆነው። ስራውን ከንቱ ያደርገዋል ማለት ነው። ይሄ ተቀባይነት እንዳይኖረው ይዳርገናል። ሶስተኛ ላይ መጠኑ ላይ ጥንቃቄ እናደርግ። ገደብ አላቸው የተባሉ ነገሮች ላይ በተገደበው መልክ መስራት ነው። ራቢዓን አራተኛ አን የኩነ አልዓመሉ መዋፊቀን ሊሸሪዓቲ ፊል ከይፊያ በከይፊያው በአፈጻጸሙ ሁኔታ እንደዚሁ ደግሞ ከሸሪዓው ጋር መስማማት መቻል አለብን። አፈጻጸሙ ሸሪዓውን የጠበቀ መሆን አለበት። ከላይ ያሉትን ሶስት ነጥቦች እንኳን ጠብቀን ሰበቡም ከሸሪዓ ተስማምቶ አይነቱም ከሸሪዓው ጋር ተስማምቶ እንደገና መጠኑም ከሸሪዓ ጋር ተስማምቶ ሳለ አፈጻጸሙ ከይፊያው ላይ ግን ከሸሪዓ ቢጋጭ ስራው ከንቱ ሊሆን ይችላል። ምሳሌ ከተባለ ሶላት ስንሰግድ መጀመሪያ ሱጁድ ወረድንና ከዛ ተነስተን ሩኩ አደረግን። ሁለቱም ተገኝተዋል፣ ሱጁድም ተገኘ ሩኩዑም ተገኘ። ግን ሶላቱን ከንቱ ያረግብናል። ለምን? አፈጻጸሙ ላይ የታዘዝነው መጀመሪያ ሩኩዕ ነው። ሱጁድ ከዛ በኋላ የሚመጣ ነገር ነው። ከሩኩዕ በፊት ሱጁድን ማስቀደም ስራውን ያበላሸዋል። ይሄ የማይሆን ነገር ነው። ወይ ውዱእ ስታደርጉ ከእግር ጀምራችሁ ወደ ኋላ ተመለሳችሁ፣ ሁሉም የውዱእ አካላቶቻችሁ ውሃ ደርሷቸዋል፣ ነካቸው፣ ዞሮ ዞሮ ውሃ ማግኘታቸው አልቀረም። አፈጻጸሙ ላይ ግን ህጉን ተከትለን አልሄድንም። ስለዚህ ስራችንን አሁንም ያበላሸዋል። አፈጻጸሙም ላይ ከይፊያውም ላይ ሸሪዓውን የገጠመ የተስማማ መሆን አለበት፣ ቢድዓ እንዳይሰኝ። እየገባችሁ ነው ወንድም እህቶች? ኻሚሰን አምስተኛ አን የኩነ አልዓመሉ መዋፊቀን ሊሸሪዓቲ ፊ ዘማን በጊዜ የተገደበ የዒባዳ ዘርፍ ከሆነ ደግሞ ከወቅት ጋራ የተስማማ መሆን አለበት፣ ሸሪዓው ካስቀመጠው ጊዜ ጋራ። በወቅት የተገደቡ አንዳንድ ዒባዳዎችን ከወቅታቸው ውጪ ማድረጉ ስራን ያበላሻል። እዚህም ላይ ጥንቃቄ ያስፈልጋል። ለምሳሌ ወቅት ካላቸው የዒባዳ ዘርፎች አንዱ ሰላት ነው እና ሰላት ስንሰግድ ሰላት ወቅት አለው። ኢነ ሶላተ ካነት አለል ሙእሚኒነ ኪታበን መውቁታ አላህ በሙእሚኖች ላይ በግዳጅ የተደነገገች በጊዜም የተከፋፈለች ዒባዳ ነች ብሏል። ስለዚህ አንድ ሰው ሰላት ወቅቱ ከመግባቱ በፊት ቢሰግድ ዋናው መሰገዱ ነው ብሎ፣ ወይ የሰላቱ ወቅት ከወጣ በኋላ ቢሰግድ ሰላቱ ከንቱ ነው የሚሆነው። ሰላቱን ሰግዶታል፣ ነገር ግን የተመደበለትን ጊዜ አለመጠበቁ ሰላቱን ከንቱ ያደርግበታል። ግዴታ ጊዜውን መጠበቅ አለበት። ወይ ደግሞ ኡዱሂያን ማለት ነው፣ በቤት እንስሳ ነው ኡዱሂያ ያወጣው፣ ነገር ግን ከሰላት ዒድ በፊት ነው ያደረገው፣ ከዒድ በኋላ አላደረገውም። አይበቃም። መጀመሪያ ዒድ ሄዶ ከመስገዱ በፊት ጠዋት ተነስቶ ፈጅር ሰገደና ኡዱሂያ አረደ፣ ሰደቃ ነው እንጂ የሚሆንለት ኡዱሂያ አይሆንለትም። ለምንድን ነው? ጊዜው ጋር አልተስማማም። ግዴታ ከሶላት በኋላ ነበርና ማለት ነው። ወይ ደግሞ ኢቲካፍ ማድረግ ፈለገ ኢዕቲካፍ አደርጋለሁ ብሎ ግን ያለ ወቅቱና ያለ ሰዓቱ ቢያደርግ ይሄም አግባብነት የለውም። ስድስተኛ ነው የመጨረሻው። አን የኩነ ለዓመሉ ሙዋፊቀን ሊሸሪዓቲ ፊል መካን፣ በቦታ የተገደቡ የዒባዳ ዘርፎች፣ በቦታ የተገደቡ የአምልኮ አይነቶች ከቦታው ጋር ስምም መሆን አለበት፣ በተቃራኒው መሆን የለበትም። እዚህ ላይም ጥንቃቄ ያስፈልጋል። ኢዕቲካፍን ምሳሌ ማድረግ ይቻላል። ኢዕቲካፍ መግባት እፈልጋለሁ አልሽ። የት ነው የምትገቢው ስትባይ ኢንተርፌዝ ፓልቶ ካልሽ ኢዕቲካፍ ይባላል እንዴ? አይ በቃ ቤቴ ነው አልሽ። እሷ ደግሞ ሱቅ ነው፣ ያችኛዋ ትምህርት ቤት ነው ብትልስ? አይሆንም። የኢዕቲካፍ ቦታው መስጂድ እንጂ እነዚህ ቦታዎች አይደሉም። ስለዚህ በቦታ ተገድቧል። ከዛ ውጪ ሌላ የኢዕቲካፍ ቦታ አልተሰጠውም። በቦታ የተገደበን ነገር በቦታ ልንፈጽመው ይገባናል ማለት ነው። እነዚህ ስድስቱ ነገሮች ላይ ጥንቃቄ ልናደርግ ይገባል። ከአንደኛው ተርፈን ሌላኛው ላይ ሳናውቅ እንዳንወድቅ ነው። ቢድዓ በጣም የከፋ አደጋ ነው እና ሐራም መሆኑን በዚሁ እንማራለን። እግረ መንገድም ኢትሃም አለው። በውስጥ ታዋቂ ባለቤቱ ባይነይተውም አላህና መልእክተኛውን በክፉ መጠርጠር ማለት ነው። ቢድዓ ማለት በቁርአንና በሐዲስ ያልተጠቀሰ ወደ አላህ ያቀርበኛል ብለህ አንድን የዒባዳ ዘርፍ አምነህበት ስትሰራ ምንድነው ኢትሃሙ ሲባል አላህና መልእክተኛው የረሱት አንድ ጥሩ ነገር ነበረ ሳይጠቅሱት ያለፉት፣ አንተ ግን ስትመራመር አገኘኸው ያንን ክፍተት፣ ወደ አላህ የምታቀርብ ጥሩ ስራ ሆነ አገኘሃትና አንተ ሰራኸው። ይሄ ማለት ሸሪዓው ላይ ክፍተት አለ ማለት ነው። ወይ መልእክተኛው እያወቁት ደብቀዋል፣ ወይም ረስተዋል፣ ወይ እሳቸው ያላወቁት ነገር አንተ አውቀሃል ማለት ነው። የትኛውንም ምርጫ ብትቀበል አደጋ ነው። እሳቸው ያላወቁትን አውቄያለሁ ብትል፣ ወይ አውቀው ነበር ደብቀውታል ብትል፣ ወይ ረስተውታል ብትል ዲኑ ላይ ክፍተት እየፈጠርክ ነው። አዲስ ፈጠራ ማምጣት ማለት ከአላህና ከመልእክተኛው ጋር ግጭት መፍጠር ነው። ለምንድን ነው አዲስ የሚመጣው? በሸሪዓችን የታዘዝነው ነገር የማይበቃ ሆኖ ነው? እውነት የታዘዝነውን ሁሉ ሰርተን ጨርሰናል? ተብቃቅተናል? በታዘዝነው ሁሉ አይደለም፣ ሁሉንም ዋጅባቱን ራሱ መቼ ጨረስናቸው? ስንቱን ፈጸምንና ነው። ስለዚህ ፈጠራ አያስፈልግም ነው። ኢተቢዑ ወላ ተብተዲዑ ፈቀድ ኩፊቱም፣ በቁርአንና በሐዲስ የተነገራችሁን ነገር ተከተሉ፣ ያንኑ ስሩ፣ አዳዲስ ፈጠራዎችን አታምጡ። የተነገረን ብቻ ለኛ በቂ ነው ነው። አልእቅቲሳሩ አለ ሱና፣ ከነቢዩ አለይሂ ሰላቱ ወሰላም ተግባር ንግግርና ማጽደቅ፣ የተገኘው ሱና ላይ ብቻ መገደብ ለኛ ይጠበቅብናል። አለበዛ እምቢ ብለን አዳዲስ ነገሮችን እምንሰራ ከሆነ ስራችን ከንቱ ይሆናል ማለት ነው። አንደኛው ምሳሌ ሰበብ አላልኩሽም እንዴ? ናቃ ምክንያቱ አንቺ ሁሌ ቤትሽ ስትገቢ ሁለት ረከዓቴን ትሰግጃለሽ። የሰገድሽው ሁለት ረከዓቴን ነው፣ ሰላት ነው፣ ችግር የለውም። ግን ለምንድን ነው የምትሰግጂው ስትባይ ሁሌ ቤቴ ስገባ አልሽ። ምክንያቱን ቤትሽ ከመግባት ጋር አያያሽው። ስለዚህ ይሄ ሰበብ ሸሪዓዊ ምክንያት አይደለም። ሁሌ ቤታችሁ ስትገቡ ሰላም አለይኩም በሉ ተባለ እንጂ ሁለት ረከዓቴን ስገዱ አልተባለማ። ሰበቡ ከሸሪዓ ውጭ የሆነ ነገር ሲሆን ያጋጭሻል። ሰበቡንም ከሸሪዓ ጋር ማገናኘት አለብን ነው። እና ስለ ቢድዓ የተነገረው ሀዲስ አጠቃላይ መልእክቱ ይህንን ይመስላል። ገብቷችኋል ወንድም እህቶች? የአይሻ ሀዲስ አዲስ ፈጠራን የሚያመጣ ሰው ስራው ተመላሽ ነው፣ ተቀባይ የለውም ነው። የሚከታተላልም ሰው የለም እንዴ ከናቃ በስተቀር? እሺ አልሐዲሱ ሳዲስ ስድስተኛ ሀዲስ ላይ እንሂድ ደግሞ ቀጣዩ። ሌላው ስድስተኛው ሀዲስ عن أبي عبد الله النعمان بن بشير رضي الله عنهما. النعمان بن بشير باستل ألف لنا حديث دقمه قال سمعت رسول الله صلى الله عليه وسلم يا الله ملك تنين سمه أتشو يقول عند الزهسلو منالو إن الحلال بيننا حلال هنا نقر رتك لله بيننا يتبررنا قلس نهو بلوال من يوم بشريعة حرام يالو هنا يتفكد حلال نقر هلو قلس نهو وإن الحرام بيّنون حرام نقر من دزيهو قلس نوار هي مجمّرو حيلكان أزيلا شيخ ابن أثيمين رحمه الله سنقر من الالو في الحديث تقسيم للأحكام إلى ثلاثة أحكام بلوان أحكام وچن شريعة ويدن قادي وچن ودسوس تسيكا فلاتشون من نايو يمجمّره حلال بين حلال نو قلسي هون تبلو يتوسّن على كل يعرفه إيان لن نسو يميّوكو فرافري وچ سندي وچ إهل مبلاس متكم لبس ملبس يمساسلو نقروچ حرام نو يميّل اللم النزي حلال ناتشو منمتر الطري اللوم هلتن يو وإن الحرام بينون حرام نقروتشم قلسنا اتشو زينا زموت مسرق خمر متطات يمساسلو نقروتش هلو حرام ناتشو قلسنا اتشو اهون شقري هنا وصوستنيانو وبينهما بهولتو مهال جنال بحلالنا بحرام مهكل امورن نقرات وچالو نقرات وهم قدائي وچالو مشتبهات يتمساسلو يهون مشتبهات مالت أي لا يعرف هل هو حلال أم حرام حلال نو ويس حرام نو بول يالتاوك يهونو مشتبهات يهونو نقر وچالو لمن دنو مشتبه يهونو تمي لولاي إما الاشتباه في الدليل وي مصر الجولاي ليهون يتشلال يا عالم مرمر ميادرغو تنات ميادرغو عالم مصر الجو تككلن يا صحيح نو ويس ضعيف نو ميلو نقر بدن بسلال تبرار رالت جنا مرمر ليلي هون يتشلال وينم دمو مصر الجو قلسي هون التي هونال صحيح هونو يقنيال قل ليلا من شبهاتي مطال او الاشتباه في انطباق الدليل على المسألة بتنساو قدالي هي حديث لسو ترغم يا مچالوي اهون لتبالو نجر حرام وي حلال لمالت ملكتو سلازي نو وي يتنغرو دلالانتو انديكيت ميادرغو بتككل يهن نطب نو وي بميلو لاي غرالي اغابا يچلال ليلوچن مكنياتوچن مفطر يچلال اندزي هاينت يهونو مشتبهات يهونو نغروچالو لا يعلمهن نبياتنا صلى الله عليه وسلم حكماتهم اياوقاتهم انذين مشتبهات يهونتن كثير من الناس كسوچ بزوچو ابزهانياو سو سايهون يالوت كسوچ بزوچو اياوقوم ابزهانياو سو علالو كسوچ بزوچو اياوقوتم قالو كسوچ بزوچوم مياوقوتم مالو مالتم ياسكيدا ብዙዎቹ እንደማያውቁትላ የነዚህን ህክም ብዙዎችም ደግሞ የሚያውቁትም አሉ ማለት ይቻላል ግን አብዛኛው ሰው አያውቅም ተብሎ ተነግሮ ቢሆን ኖሮ አብዛኛው ሰው አያውቅም የሚል ነገር ተነግሮ ቢሆን ኖሮ ምን ብለን መልስ መስጠት እንችላለን ጥቂቱ ግን ያውቀዋል ብለን መመለስ እንችላለን ጥቂቱ ያውቀዋል ብለን የተባለው ግን ምንድነው لا يعلمهن اكثر الناس سايهون كثير من الناس كسوچ بزوچو ያውቁም ከተባለ ممكن እንደዚሁ ደግሞ ويعلمهن كثير كسوچ بزوچም ያውቁታል ለማለትም ያስከዳል اكثر الناس ቢባል ኖሮ ግን አብዛኛው ሰው ያውቀውም ቢባል ኖሮ ጥቂቱ ያውቀዋል ለማለት ሊያስከድ ይችላል ነው አላ ኩሊያል ወደ ነጥቡን እንምጣና ብዙ ሰዎች እነዚህን ህክም አያውቋቸውም። ኢማ ሊቅለት ዕልምህም አንደኛ፣ ወይ እውቀታቸው አናሳ በመሆኑ ወኢማ ሊቅለት ፈህምህም፣ አይ እውቀታቸው አናሳ አይደለም። ብዙ እውቀት አላቸው እንኳ ከተባለ እሺ፣ ብዙ እውቀት ተሸክሞ ሊሆን ይችላል። ነገር ግን ያንን ነገር አንደርስታንድ ማድረግ መገንዘቡ ላይ ደግሞ የግንዛቤ መጠናቸው ሊለያይ ይችላል። በዛ የግንዛቤ እጥረት ላያውቁት ይችላሉ። ወኢማ ሊተቅሲሪህም ፊል ማዕሪፋ፣ ወይ ነገሩን ለማወቅ ያላቸውን ጊዜ መስዋዕትነት መክፈላቸው ላይ ማጉደላቸው ለሚከተለው መዝሃብ እውር አጋዥና ደጋፊ ይሆንና የራሱን መስመር ብቻ ለመርዳት ሲል በልበ ሰፊነት የጉዳዩን እውነተኝነት ላለመረዳት በራሱ ላይ ጉድለት የሚያመጣም ሊሆን ይችላል። በዚህም ሆነ በዛ ምክንያት ብዙ ሰውም የማያውቃቸው አሉ። የነዚህን ሁክማቸው እንደውም እዚህ ኪታብ ላይ ሲጃራን እንደ ምሳሌ አምጥተውታል። የሲጋራ ሁክም ሲጃራ ለመጀመሪያ ጊዜ ገበያ ላይ የዋለ ወቅት ሁክሙ ሚነል ሙተሻቢሃት ነበር። መጀመሪያ ላይ ሐላል ነው ብሎ በቀጥታ ለመግለጽም ከበደ፣ ሐራም ነው ለማለትም ደሊል ጠፋ። ከጊዜ በኋላ ግን በጤና ላይ የሚያመጣው ቀውስ ታይቶ በሕክምና ባለሙያዎችም ጥናት ተደርጎበት ጥቅም የሌለው ጉዳት ግን በየአቅጣጫው የሚያመጣ መሆኑ ሲረጋገጥ ያለምንም ጥርጥር ሐራም መሆኑ ታወቀ። ጅማሬው ግን አነሳሱ ላይ ግን ሚነል ሙሽተቢሃት ሁክሙ ከሚመሳሰልባቸው ውስጥ የሚመደብ ነበር ብለው ሲጃራን እንደ ምሳሌ ያመጡታል ማለት ነው። እና ብዙዎቹ የነዚህን ሁክም አያውቋቸውም። ከዛ ምን አሉ የአላህ መልክተኛ ታዲያ፣ ፈመን ተቃ፣ እንግዲያውስ የተጠነቀቀ ሰው አሉ፣ ጥንቃቄ ያደረገ ሰው፣ አሹቡሃት፣ እነዚህን ሹቡሃቶች የሚመሳሰሉ ነገሮችን ሐራም ነው ወይስ አይደለም በሚለው ጉዳይ ላይ ብይን ያልተሰጠባቸው ለዛኛውም ለዚህም የሚመሳሰሉ የሆኑት ነገሮች ላይ ጥንቃቄ ያደረገ ራሱን በማቀብ ከመዳፈር የተጠነቀቀ ሰው ፈቀድ ኢስተብረአ ሊዲኒሂ፣ በእርግጥም ለሃይማኖቱ ንጻትን ሰጠ፣ ክብርን ሰጠ፣ ነጻ ማለት ነው። ሐራም ነገር ላይ ባለመውደቅ ራሱን ከሐራም ነገር በማራቅ ለዲኑ ንጻትን ያዘ ማለት ነው። ለዲኑ ብቻ ሳይሆን ወዒርዲሂ፣ እንዲሁም ለራሱም ክብር። የመጀመሪያው ሊዲኒሂ ማለት በሰውየውና በአላህ መካከል ባለው ህግ ነው። ወዒርዲሂ ሲል በክብሩ ሲል ደግሞ በሱና በጌታው መካከል ባለው ማለት ነው። ምክንያቱም ሙተሻቢህ የሆኑ ነገሮችን የሚፈጽም የሆነ ሰው ሰዎች ይነጋገሩበታል። በዚህ ጉዳይ በሰዎች መሀል ስሙ እንዲነሳ ክብሩ ቀለል እንዲልም ምክንያት ሊሆን ይችላል። ይሄ ሰውዬ እኮ እንደዚህ እንደዚህ ነገሮችን ይሰራል ተብሎም ሊታማ ይችላል። ስለዚህ ራሱን እንደዚህ አይነት ሙተሻቢህ ከሆኑ ነገሮች የሚያርቅ ሰው ለዲኑም ለክብሩም የነጻ ሰው ይሆናል። በተቃራኒው ወመን ወቃ፣ ሄዶ ያረፈ ሰው የተገበረው ሰው ማለት ነው፣ ያረፈበት ፊሹቡሃት ሹቡሃት በሆኑ በተመሳሰሉ ነገሮች ላይ ሄዶ የሚያርፈው ደግሞ ወቀዐ ፊል ሐራም፣ ሐራም ላይ ወድቋል አሉ። ወይም በቃ ለመውደቅ የተቃረበ ሆኗልም ለማለት ይመቻል። እንደዚህ አይነት ሰው ኦልሬዲ ሐራም ላይ እንደወደቀ ነው። በአጭር ቋንቋ መውደቁ አይቀርምም ለማለት ነው። ወይንም ደግሞ በቃ ወደ ሐራም የሚወስደው መንገድ ላይ ወድቋል፣ ቀስ እያለ በጊዜ ሂደት ሊወድቅ ይችላል ነው። ስለዚህም ሹብሃትን መራቅ መጠንቀቅ አለብን። የዚህ ሰው ምሳሌ ከራዒ ልክ እንደረኛ ነው አሉ ነብያችን ሰለላሁ ዐለይሂ ወሰለም። ግመልን፣ ከብትን፣ ፍየልና በጎችን እንደሚያግድ እረኛ ነው። ወመን ወቀዐ ማለት ሄዶ ያረፈ የወደቀ የሰራው ለማለት ነው። ፊሹቡሃት ሹቡሃቶች ላይ ሄዶ ያረፈና የወደቀ የሰራ ሰው ወቀዐ ፊል ሐራም ሐራም ላይ እንደወደቀ ይቆጠራል። ሐራም ላይ ወደቀ ማለት ነው። ወይም ሐራም ላይ ለመውደቅ መስመሩን ይዘዋል ነው። የዚህ ሰው ምሳሌ ከራዒ ልክ እንደ እረኛ ነው፣ እንደ አጋዥ ነው። የቤት እንስሳዎችን እንደሚያግድ ነው። የት ነው የሚያግደው ሲባል ይሄ እረኛ እዩት የረዓ ያግዳቸዋል ሐውለ ልሒማ ድንበር ዙሪያ ላይ አጥር አካባቢ ላይ ሄዶ ያግዳል። ለምንድን ነው ወደ መሃል ወስዶ ሰላም ያለበት ግጦሽ የበዛበት ቦታ በራሱ ክልል ማያግደው? ድንበር ላይ ሄዶ ማገድ ወደ ሰው ክልል እንዲገቡ ምን ማድረግ ነው? መግፋት ነው። ሐቁን ላይ ጠብቅ ይችላል። ልክ እንደዛ ይመስላል ሹባሃት ላይ የሚወድቅ ሰው። ስለዚህም ከራዒ ልክ እንደረኛ ነው። የረዓ የሚያግድ የሆነ ሰው ሐውለ ልሒማ ልክ ድንበር ላይ ሆኖ ዩሺኩ ታዲያ ይቀርባል ይሄ ሰው አን የርተዐ ፊህ በሱ ላይ ምን ሊያደርግበት ሄዶ ከብቶቹን ሊማግድበት ይቀርባል። አው አን የቀዐ ፊህ ሄዶ ሊወድቅ ማለት ነው። በቃ ከዛ ቀስ እያለ ወደዛ ወደ ተከለከለው ድንበር ጥሎ ሊወድቅና ሊገባ ይችላል። እንደዚህ ሆነው ሙተሻቢህን የሚዳፈር ሰው ነፍስያውን ወደ ሐራም ነገር ላይ ይጥላታል። ያ መሆን የለበትም፣ እንጠንቀቅ ነው። ስለዚህም ነብያችን ሰለላሁ ዐለይሂ ወሰለም አላል አዋጅ፣ ንቁ። ወኢነ ሊኩል መሊክን ለእያንዳንዱ ንጉስ ሒማን ድንበር አለው። ሀገር ዳር ድንበር አለው። ንጉስ ሀገሩን የሚያስከብርበት ዳር ድንበር አለው፣ ክልል አለው። አላ አሁንም አዋጅ ንቁ። ወኢነ ሒመላሂ የአላህ ድንበሮቹ ደግሞ ምንድናቸው? መሐሪሙሁ ሐራም ያደረጋቸው ነገሮች ናቸው። ወደዚህ ክልል አትግቡ፣ አትጣሱ ብሎ ጌታችን ገደብን አበጅቷል። ሐራምን መስራት የጌታችንን ድንበር መተላለፍና መጣስ ነው ትርጉሙ። ስለዚህም የአላህ ክልል የአላህ ድንበር ሊከበር ይገባዋል። ሐራምን መዳፈር አግባብ አይደለም። አላ አሁንም አዋጅ ወኢነ ፊል ጀሰዲ በሰውነታችሁ ላይ ሙድገተን የምትላመጥ የሆነች ቁራጭ ስጋ አለች። ኢዛ ሰላሐት እቺ ቁራጭ ስጋ ከተስተካከለች በኢማን በተቅዋ አላህን በመውደድ ከተስተካከለች ሰላሐል ጀሰዱ ሰውነታችንም ይስተካከላል። ኩሉሁ ሁሉም በመታዘዝ ማለት ነው። ዋጅባቶችን በመፈጸም ከሐራም ነገሮች በመራቅ ሰውነትም ይስተካከላል። እቺ ቁራጭ ስጋ ከተስተካከለች ወኢዛ ፈሰደት ከተበላሸች ደግሞ በተቃራኒው እሷ ፈሰደል ጀሰዱ ሰውነታችን ይበላሻል። ኩሉሁ ሁሉም ሐራም ነገር በመዳፈር ዋጅብን በመተው አላ አሁንም አዋጅ ንቁ። ቁራጭ ስጋ የተባለችዋ ወህየ እሷም አልቀልብ ልብ ነች። ልብ በኢማን ከተስተካከለ ልብ አላህን በመፍራት ከተስተካከለ ልብ አላህን በመውደድ ከተስተካከለ ሰውነት በታዛዥነት በስራ በመግለጽ ይስተካከላል። ልብ ግን በእምነት ካልተስተካከለ አላህን ማይፈራ ጌታውን የማይወድ ከሆነ ሰውነትም ይበላሻል። ስለዚህ የልብ መስተካከልና ውጭ የሚለያዩ አይደሉም ነው። ይሄ ሁለተኛው ሐዲስ ነው። አሚን አላህ ያስተካክለን። ከዚህ ሐዲስ ምን ተማርን ቢባል አንደኛ አንላሽያ ተንቀሲሙ ኢላ ሰላሰቲ አቅሳም ነገራቶች ለሶስት እንደሚከፈሉ ተረዳን ማለት ነው። ከሐዲሱ አንደኛ ቀጥታ ሐላል የሆኑ ግልጽ የሆኑ ነገሮች አሉ፣ እንደዚሁም ግልጽ የሆኑ ሐራም የሆኑ ነገሮች አሉ። ሶስተኛው ደግሞ ሙሽተቢሃት የሆኑ ተመሳሳይ የሆኑ ሁክማቸው ሐላል ነው ወይስ አይደለም ሐራም ነው ለማለት የማይመች የሆኑ ነገሮች አሉ። ነገራቶች ከነዚህ ከሶስት አይዘሉም ነው። ስለዚህም በዚህ ተረዳን አንድ ከሐዲሱ የተማርነው። ሚሳሉል ሙሽተቢህ አሁን እንዳልኳችሁ ሙተሻቢህ ከሆኑት መካከል ምሳሌ ሹርቡ ዱኻኒ ሲጋራ ማጨስን ጠቀሱት كان من المشتبه في اول ظهوره ለመጀመሪያ ጊዜ ሲጃራ ገበያ ላይ በቀረበ ጊዜ ከሙተሻቢሆች ነበር አናውቀውም ህጉ لكن تبين الان بعد تقدم الطب አሁን ግን ባጫሶችም የጤና መቃወስ በህክምናም እድገት ምክንያት የሲጃራ ምንነት ግልጽ ሲሆንልን وبعد ان درس الناس حال هذا الدخان قطعا يزي سيجاران مننت سوچ كاطنوت بهالا اها حرام مهونو تجلصلاچو سلازيهم يهنن اندمثالي يتقسوتال ليلوچم نغروچ ينورالو نو كحديثو يهنن نو مننمارو ሁለተኛ ሙተሻቢህ ነገሮች የሚሆኑት ለምንድን ነው የሚለው ነጥብ ካነሳን አንዳንድ ነገሮች ለምንድን ነው ሁክማቸው ሙተሻቢህ የሚሆነው አንድ ቅለቱል ዒልም ነው ወይ የውቀት ማነስ ነው ውቀት እጥረት ካለብን ሐላል ነው ሐራም ብለን ለመፍረድ በአንድ ነገር ላይ አንችልም ይሄ አንደኛው ሰበብ ነው ወይ ደግሞ ውቀት ሰፊ ይሆንና ሁለተኛው ችግር ቅለቱል ፈህም ይባላል የግንዛቤ ማጣት ትክክለኛ የዲን ግንዛቤ ከሌለን ውቀት ዝም ብሎ መስፋቱ ትርጉም አልባ ሊሆን ይችላል ሶስተኛውስ እሺ ግንዛቤም አለው ቢባል አተቅሲሩ ፊ ተደቡር ተደቡር ማድረግ ላይ አስነኦትና ትኩረት ሰጥቶ በትኩረት ማየት ላይ ግን ጉድለት ከሆነ እዚህም ቦታ ላይ ችግር አራተኛ ሱኡል ቀስድም አለ የተበላሸንየ ለመጥፎ ዓላማ ህሊናን አሳልፎ መሸጥ ይሄም ነገር አለ በተለይ በአሁን ሰዓት ከባዱም እየበዛም ያለው ይሄ ነው እና ሌላው ከሐዲሱ ምን እንማራለን አልሐሱ አላ ኢትቃኢ ሹቡሃት ሹቡሃቶችን መራቅ እንዳለብን እንደዚህ አይነት የተመሳሰሉ ነገሮች ለዲናችንም ለራሳችንም ክብር ስንል መጠንቀቅ አለብን ሹባሃት የሆኑ ነገሮች ወስወሳዎች ካሉ ልንርቃቸው ይገባል ነገር ግን ዝም ብሎ የሚመሳሰል አንዳንድ ጊዜ ወስወሳ ከመጣ ወደ ጎን መጣል አለብን ለምሳሌ እዚ ላይ የተጠቀሱ ብዙ ምሳሌዎች አሉ مثال ذلك ما ثبت في صحيح البخاري عن عائشة رضي الله عنها ان قوما اتوا الى النبي صلى الله عليه وسلم وقالوا ሰዎች ነብያችን አለይሂ ሰላቱ ሰላም ዘንድ መጡና አሉ ያ ረሱላህ አለይሂ ሰላቱ ሰላም ኢነ ቀውመን ያቱነና ቢልላህሚ ሰዎች ስጋ ያመጡልናል ላ ነድሪ አዘከሩ ኢስመላህ አለይሂ አምላ ይሄ ስጋ ወይም ይሄ እርድ ሲያርዱት ያአላህን ስም ያውሱበት አያውሱበት አናውቅም እና እንዴት ነው ምን እናደርግ ሲሏቸው ፈቃለ ሰሙ አንቱም ወኩሉ እነሱ ያውሱ አያውሱ እሱን ወደ ጎን ጣሉ እርግጠኛ ያስካሎናችሁ ድረስ እናንተ ቢስሚላህ በሉትና ብሉት አሏቸው ያአላህን ስም አንሱበትና ብሉት ከዛው ጭ ያለው ነገር ወደ ጎን ጣሉ ወታ ሁለተኛ ደግሞ ሰላት ውስጥ ነው የሚመጣው ወሳ አለ ለምሳሌ አንድ ሰው ሰላት ላይ ሆኖ ዱዓ ጠፋሁኝ ወይስ ሰላት ጠፋሁም ሊል ይችላል አየር አመለጠኝ ወይስ አላመለጠኝም እንደዚህ አይነት ውስወሳ ሊገጥመው ይችላል ነብያችን ሰለላሁ ዐለይሂ ወሰለም በዚህ ሰዓት አንድ ብይን ሰጥተዋል ለተጠየቁ ጊዜ ላ ያንሳሪፋ ሰው የው ሰላቱን አቋርጦ አይውጣ hatta yasma'a sawtan aw yajida rihan ድምጽ እስካልሰማ ድረስ ወይ ሽታን እስካላገኘ ድረስ ዝም ብሎ በውስወሳ ሰላቱን አቋርጦ እንዳይወጣ ነገር ግን ሹባሃቱ ከተነከረበትና ወደ አንደኛው የሚያጋድል ከሆነ ያው ባጋደለው መሄድ ያለበት ካልሆነ ይተዋዋል ማለት ነው ይሄን ከሐዲሱ ትምህርት እንወስዳለን ሌላው ከሐዲሱ የምንወስደው ትምህርት ሹባሃቱን በተመለከተ በተነገረን መሰረት ወሚን ፈዋኢዲ ሃዛ አልሐዲስ ሰዱ ዘራኢ ወደ حرام የሚያደርሱ ነገሮች በር መዘጋት እንዳለበት ተምረናል በሩ ሊዘጋ ይገባል። ሐራም ላይ ሊወድቅ ይችላል እንዳይከተል። ለምሳሌ አላህ በቁርአኑ እንደነገረን ወላ ተሱቡ الذين يدعون من دون الله አለ። ከአላህ ውጪ ሰዎች የሚያመልኩትን የጣዖት አምልኮታቸውን አትስደቡባቸው ነው ያለው። ለምንድን ነው ሲባል እነዚህ ጣዖቶች መሰደባቸው አግባብ አለመሆኑ ሳይሆን ወደ ምን ያደርሳሉ ከተባለ فيسبوا الله عدوا بغير علم እነሱም ያለ እውቀት በጥላቻ ስሜት ተነስተው አላህን ይሳደባሉ። በሩን ለመስደብ ለመዝጋት ሲባል የተቀመጠ ህግ ነው ማለት ነው። ይሄንንም ከዚሁ ሐዲስ ትምህርት እናገኛለን። ሌላው ከሐዲሱ ምንማረው ጠቀሜታ አን አልመዳሩ ፊ ሰላህ ወል ፈሳድ አለ አልቀልብ። ሰዎች እንዲስተካከሉም እንዲበላሹም ዋናውን ሜና የሚጫወተው ትልቁ ሜዳ ልብ ነው። ልብ የሚጫወተው ሚና ነው። ልብ ከተስተካከለ ሰውነት እንደሚስተካከል፣ ልብ ከተበላሸ ሰውነት እንደሚበላሽ ከሐዲሱ እንማራለን። ስለዚህ በልብ ጉዳይ ትኩረት ሰጥተን ልናስብበት ይገባል ነው የልብን ጉዳይ ዋናው እሱ ስለሆነ ኢንሻአላህ እዚህ ላይ ላቆመውና በሐዲሱ ላይ እንግዲህ ግራ የገባን ነገር ካለ ከተማራችሁት ላይ ጥያቄ መጠየቅ ትችላላችሁ። ጀዛኩም አላሁ ኸይር አልጀዛ። السلام عليكم ورحمة الله وبركاته مايك السلام عليكم ورحمة الله وبركاته نرجعنا يلاش من ده عندنا ጊዜ ከውቀት ማነስ የሚመጣ ነገር አለ ብለና የውቀት እጥረት በየን ለማስጠት እንደሚቸግር ሁለተኛ ደግሞ ወይ ውቀት ሰፊ ሆነና የገነዛቤ ማነስ ብለናል ቂለቱል ፈህም ሶስተኛ ደግሞ አይ ፈህምም አለው ገነዛቤ ግን አተቅሲሩ ፊተደቡር በጉዳዩ ላይ ጥናት ማድረግ ላይ ቸልተኛ ይሆናል ሰውየው። ባህስ አድርጎ ጥናትና ምርምር አድርጎ አጽንኦት ሰጥቶ ሐላልና ሐራም የሆኑ ነገሮችን አብጠርጥሮ ለማውጣት ምርምር ማድረጉ ላይ ሰነፍ ሊሆን ይችላል መሰላቸት። እውቀቱ ነበረው ማሻአላህ፣ ግንዛቤውም ኃይለኛ ነው አያንሰውም። ነገር ግን በቸልተኝነትና በስንፍና ተደብሮ አያደርግም። በጥልቅ ለመመርመር ለማስተንተን እድል አይሰጥም። ይሄ በራሱ ነገር ሐራምና ሐላል የሆኑ ነገሮችን ብይን ለመስጠት እንቅፋት የሚፈጥር ነገር ነው ነው እየገባሽ ነው። አራተኛው ደግሞ ሱኡል ቀስድ የንያ መበላሸትም ይሆናል። አንድ የሚከተለው መዛብ ሊኖረው ይችላል። የሚከተለው ራእይ አመለካከት ሊኖር ይችላል። ያንን ራእይ ያንን አመለካከት ለመደገፍና ለመርዳት ሲል ብቻ እውነቱን ሐሰት ሐሰቱን እውነት አድርጎ ሊገለባበጠው ይችላል። የዚህን ጊዜ መለየት ይቸግራል ማለት ነው። ሙተሻቢህ የሆነውን ነገር እነዚህ ነገሮች ናቸው ነገሮች ሙተሻቢህ እንዲሆኑ አጋዥ የሚሆኑት ነው። ወላሁ አለም ምን ያህል መለስኩልሽ። ማይክ ፍሪ። ሰላም አለይኩም ወራህመቱላሂ ወበረካቱ። አላስኩም ማይክ። ሰላም አለይኩም። ማይክ ይዣለሁ ግን ማይክ ይዤ አይታየኝም። ማን ነው መጠየቅ ያዘው? ማን ነው ማይክ ላይ ያለው? ማይክ ላይ ያለው ማን ነው? እኔው ላይ ሱብሃንአላህ። ማይክ መያዜ ስለማይታየኝ ነው። አሁን ኡስታዝ እንደተማርነው ማለት ነው ኢነል ሐላል በይን ወኢነል ሐራም በይን የሚለው ማለት ነው። ያው ሐላልም ግልጽ ነው ያው ሐራም የሆኑ ነገሮች ያው ግልጽ ናቸው። አሁን ሙሽታቢሃት የሚለው ነው አሁን ችግሩ። እና እነዚህ ነገሮች ግን ሊታወቁ ስለማይችሉ አሁን ለምሳሌ በተለይም በተለይም እኛ ያለንበት ሀገር ማለት ነው እዚህኛ ያለንበት ሀገር ሱብሃንአላህ እና በጣም አስቸጋሪ የሆነ ሀገር ነው። ብዙ ነገር ከፋብሪካዎቹ ጋር ብዙ ነገር ሚክስ ሆኖ የተሰራ ብዙ ነገር ሐራም ነው እና ያለን በሐላል ቡክ ነው የምንጠቀመው። ያንን ራሱ ዛሬ ወላሂ ይጀ 2 ሰዓት ፈጅ ቶፒንግ የምፈልገውን ነገር እንኳን ሳላገኘ መጣሁበት ጊዜ ነው። እና ምንድነው ችግሩ መሰለህ አናቀውም፣ እዛ ላይ አልተጻፈም። ግን እነዚህ እዚህ ሀገር ያሉ ስኮላሮች በሙሉ ተሰብስበው ይሄን መጽሐፍ እንዲወጣ አደረጉ። ይሄ መጽሐፍ ምንድነው ከየፋብሪካው እየሄዱ እየጠየቁ ሐራም ውስጡ የገባበትን በሙሉ አስፍረውታል። ዲተርጀንት ሁሉ ሳይቀር፣ ሻምፖ ሁሉ ሳይቀር፣ የሚበላውማ ግልጽ የሆነ ነገር ነው። እነዚህ የምንጠቀምባቸው የእጅ ሳሙና የምንታጠብበትም የገላ ሳሙና የምንታጠብበትም ሐራም ሐላል እየተባለ ተመድቧል ማለት ነው፣ ተቀምጧል ማለት ነው። በዛ አይነት ነው እኛ ብራንዱን እያየ የምንገዛው፣ ከዛ ውጭ ግን አንገዛም። እና አሁን እነዚህ ነገሮች እነዚህም ያውም ፋብሪካዎቹ ፈቃደኛ የሆኑ ፋብሪካዎች ናቸው ይሄ ያለው ብለ የተናገሩት። ያልሆኑት ሰዎች ፈቃደኛ ያልሆኑት ሰዎች አልተናገሩም እና እዛ ላይ አልሰፈረም። እና ይሄን ነገር ስንጠቀም እዚህ ሀገር በጣም በጣም ችግር ውስጥ የገባነን። እንደውም ይሄ ቡክ በየሁሉም ሰው እጅ ስለሌለ እና እኛ አንዳንድ ቦታ ሄደንም ለመብላት ያስቸግረናል። ምክንያቱም አንብላ በቃ ይሄ የአረቦቹ ዳቦ አለ አይደል? እሱን ብቻ ቀምሰን ብንመጣ ይሻለናል፣ ምን ይሻለናል ነው የምንለው። ምክንያቱም ሁሉም ነገር በጣም አስቸጋሪ የሆነ ነገር ነው። ይሄ ቡክ ደግሞ በየእጃቸውም የለም። ብንነግራቸውም እንኳ አንዳንድ ሰዎች ማለት ነው፣ አሁን ልጄ እዚህ መስጊት ሂዶ ኩኪ ሲበላ አንድ ልጅ አይቶት አሁኖ ይሄ ሀራሙ ላይ ተዘገበ ነው እና አትብለው ብሎ ቢለው ልጁም አይ አትሊስት ቢስሚላ ብዬ በለዋለሁ ብሎ በለው አለ። እና አስቸጋሪ ነው። አሁን ታዲያ እንዴት ነው የምናረገው? አሁን አላህ ሱብሃነ ወተዓላስ ዱዓችን ይቀበለናል ወይ? ምክንያቱም ያ አዩህ ለዚነ አመኑ ኩሉ ሚን ጠይባቲ ማረዘቅናኩም ወሽኩሩ ሊላሂ ኢንኩንቱም አዩሁ ተዕቡዱን የሚለው አያ ስላለ ይሄ እንዴት ነው ሀላል ከሆኑ ነገሮች ብቻ ነው መብላት ያለብን እና እንዴት እናድርግ? እስቲ ኡስታዝ በዚህ ነገር ላይ የምታብራራው ነገር ካለ ሰምታይን ከሆነ አሰላሙ አለይኩም። ወአለይኩም ሰላም ወረህመቱላሂ ወበረካቱ። እህታችን ኑር ጀና ማይክ ላይ ወጥተሽ ለአንቺ ማይክ ለምን እንደማይታየሽ ከሱ ጀምሮ ለምን አልጠየቅሽኝም? ሙተሻቢህ እኮ ነው በአንቺ ላይ። ማይክ ላይ ነሽ እንግዲህ ማይክ አይታይሽም። ይሄሩም ከአንድ በላይ ማይክ ከሆነ ማይክ ላይ ወጣችሁ ማይክ ለምን መሰላችሁ ማይታያችሁ? ማይካችሁን ሎክ ስለምታደርጉት ነው። ማይክ ሎክ ካረጋችሁት አይታይም። ቮይስ አክቲቬትድ ላይ ነው ማድረግ ያለባችሁ፣ ሎክ ላይ ሳይሆን የመጀመሪያው አወሉ ላይ ቮይስ አክቲቬትድ ከሆነ ማይክ ላይ መሆናችሁ ይታያችኋል። ሎክ ማይክ ኦን ስታደርጉ የሚታያችሁ መቼ ነው? የመጀመሪያው ማይክ ላይ እናንተ ስትሆኑ ነው። ሁሉም ሰው ማይክ ፍሪ ካለ በኋላ ማንም ሰው ማይክ ላይ ከሌለ ማይክ ሎክ ኦን ብለሽ ብትጀምሪ ያሳይሻል ማይክ ላይ መሆንሽን። ነገር ግን አንድ ሰው ማይክ ላይ እያለ ብትወጪ ወይም እሱ ወዲያው ማይክ ፍሪ እያለ ቶሎ ብትይዥ አንቺ ሎክ ካረግሽ አይታይም። ቮይስ አክቲቬትድ። ደስ የሚለው ደግሞ ቮይስ አክቲቬትድ የለቀቀ ይመስላል። ንግግር ስታቆሚ ማይኩ ይጠፋል እኮ ልክ እጅሽ የወረደ ይመስላል። መናገር ስትጀምሪ ማይኩ ብቅ ይላል። እና ቮይስ አክቲቬተር ላይ ኢቡ ማይክ ያዝ አልተባልክም፣ ትምህርት ነው የተሰጠው። አሁን ይሄንን እንድትይዥ ነው። ወደ ጥያቄሽ ልምጣ። አንቺ ያነሳሽውን ጥያቄ በተመለከተ አሁንም መጠየቅ ያለብሽ ኑር ጀና ባለሽበት ሀገር ያሉ አሊሞችን ነው ይሄን ጉዳይ የሚያውቁ። ሁለተኛ እነዚህ አሊሞች ሐራም ነው አትብሉ ብለው ፈትዋ ከሰጧችሁ መብላት ለእናንተ ሐራም ነው ማለት ነው፣ አትጠቀሙ። ነገሩ ሐላልም እኮ ብትፈልጉ አታጡም፣ የፈለገ ቢሆን የነፍስያ ድክመት ካልሆነ በስተቀር እንደዛው የተዘጋጁ ሐላል ምግቦችም አሉ። አላህ በቁርአኑ ኩሉ ሚን ጠይባቲ ማ ረዘቅናኩም ሲል በአሜሪካ የምትኖሩትን የሚመለከት አንቀጽ ነው። ብዙ መልካም ነገሮች ጠይባቶች አሉ ማለት ነው አሜሪካም ውስጥ አላህ የሰጠው ሲሳይስ ከሆነ ድረስ ስለዚህ እነዚህ ነገሮች ብለው በመጽሐፍ አዘጋጅተው ሐራም የተቀላቀለባቸው ናቸው አትብሉ ብለው ፈትዋ ከሰጧቸው እነሱን ራቋቸው ሐራም ያልሆኑትን ሐላሎችን ደግሞ ፈልጋችሁ ብሉ አሜሪካ ውስጥ ላለው ነገር ሌላ ሀገር ሆ ያለ ሰው ፈትዋ ሊሰጥ አይችልም والله اعلم ተግባብተን ምርጀና ደረኛ ማይክ ፍሪ السلام عليكم ورحمه الله وبركاته تسمعوني يا جماعه السلام عليكم استاذ يعني طياقي بحث ادرغن وين تمرامرن عند النجر راسه حلال وين دغمو حرام نو مالك انديت نو بالقران ميتايو اهو لمثالي عند ايا الله ولا تقولوا لما تصف ألسنتكم الكذبة هذا حلال وهذا حرام لتفتروا على الله الكذب ان كذي ايا غايزو الله سبحانه وتعالى بجلط بالقران قال اسقمته ويم دمو بحديث كليله بحث ادرغن حرام نو حلال نو بنل الله لا يمقطع هون ايه نو طياقه جلط كهون ان شاء الله السلام عليكم ፓስወርድ መኪና ተነዳለህ እንዴ? ኦኬ አትነዳ መንዳትስ ትችላለህ? አትችልም መኪናው ሲመረት ግን ላንተም ጭምር ነው የተመረተው አንተም እንድትነዳው ተደርጎ ነው አሁን ግን መኪናውን ማትነዳው መንዳት ስለማትችል መኪና የመንዳትን ትምህርት ወይም ደግሞ መንጃ ፍቃድን ስላልወሰድክ ነው ያንተ ጓደኞች ወይ ያንተ ቢጤዎች ገብተው ስላሽከረከሩት አንተም አታሽከረከሩም እነሱ የተማሩትን ትምህርት መማር ስላልለብህ ማለት ነው በሸሪዓ ጉዳይ ላይ በቁርአንና በሐዲስ በግልጽ ባልመጣላቸው በግልጽ ማስረጃ ባልተገኘላቸው ጉዳዮች ላይ اجتهاد مدرج مرمر مدرج አለ ግን ያንንም የሚመረመረው ሙጅተሂድ ነው እኛ አይደለንም እኛ جاهሎች ነን شروط الاجتهاد የተሟላላቸው ሰዎች ከሸሪዓ ዕውቀት አንግል ያንን የትምርት ዘርፍ ተመረው ዕውቀታቸው እዛ ደረጃ ደርሶ ለምርምር ብቁ ተብለው የተሟላላቸው ሰዎች ኢጅቲሃድ አድርገው ሁክም መስጠት ይችላሉ። ሐቅን ቢገጥሙ ሁለት አጀራ አላቸው። ቢሳሳቱ ለምርምራቸው ብቻ አንድ አጀራ ያገኛሉ፣ ስህተታቸው ደግሞ በይቅርታ ይታለፋል ማለት ነው። ተግባባን? ይሄ ግን ለማን ነው? ሁላችንም እንችላለን ለሚል ሳይሆን ለሙጅተሂድ ዲኖች ብቻ ነው ለነሱ ነው የሚሰራው እኛ ሙጅተሂድ አይደለንም ዝም ብለን በባዶ ህሊና ተነስተን በይመስለኛ ልንናገር ካለን ሐቅን እንኳን ራሱ ብንናገኝ ተሳስተናል አላህ ዘንድም እንጠየቃለን በቁርአን ላይ ደግሞ በግል ራእዩ የተናገረ ሰው من قال في القران برايه فليتبوء مقعده من النار منه كاسات هنا مكمچاون يازجاج الله يطبقه لمجتهد دينوچ كن برو كفتنو الشريعه وكتمولتولاچو لتمارو سوتش معناتنو سلازي انت ماكيناون لمندات اند غوادنيوچ منجا فقال ممار علبني اندالكو بدين گداي لا يزا مرمر درجه لا لمدرس የዲን ዕውቀት ሊኖራን ይገባል ያ መሳሪያ ተሟልቶልን ሙጅተሂድ በመሆንበት ጊዜ ደግሞ ተችላለ والله اعلم ማይክ ፍሪ አህመቱላህ በረካቱ እንደምን አመሻችሁ እንደሞቼ ኡስታዝ እንደምን አረፈድክ ሰላም አለይኩም ይስማን ንግግር ትንሽ ማይኩ ችግር አለ ኡስታዝ ይስማሃል እሺ ኡስታዝ፣ አሁን እህቴ የጠየቀችው ላይ 40 ቀንና 4 ወር ብላ ያለችውን መልስ ለመስጠት ሳይሆን ከመሻይኮች የተናገሩትን ለመስማት የሰማሁትን መናገር እችላለሁ? አቡ ሀይደር ምልክት ስጠኝ እና አት ዘ ሴም ታይም ልጅቷ ደግሞ ካለች ምልክት ብትሰጠኝ። ቻኮች በአጋጣሚ ብዙ ጊዜ ስለምንገናኝ እዚህ አውሮፓ ውስጥ ብዙ ጊዜ እህታችን የጠየቀችው ጥያቄ ስለሚጠየቅ ምናለ ትልቁ ፈትዋ የሚሰጠው ሼህ 4 ወር 40 ቀን መስቱራት 3 ቀን ብለው የሚሉ ሰዎች እዛ ቦታ ላይ ሆነው ከሚጠይቁና አሉባልታውን ከሚያስተናግዱ እዚህ ጋር ቢመጡና ቢጠይቁን ትክክለኛው መልስ ሰጣቸዋል። በእነሱ ቦታ ላይ ጊዜ አታጥፉ። በእነሱ በእነዚህ አይነት ጥያቄ በሚያነሱ ሰዎች ላይ ጊዜያችሁን አታባክኑ። ባንግላዴሽ እስቲማ ላይ ነው እንሰው የተናገረው። መረዳት ከተፈለገ ቢሊቭ ኢት ኦር ኖት ለመናገር ያክል እዛ እስቲማ ላይ ጀርመናዊ ፕሮፌሰር ነው የተናገረው። ጀርመናዊ ፕሮፌሰር ቁርአን ይዞ ፈትዋ የሚሰጥ ሰው ነው። እና ከእነሱ ጋር ብዙ እንትን አታድርጉ። መረዳት ከተፈለገ መተው እዚህ ይጠይቁ። መረዳትም ከፈለጉ ቁርአኑን ዲግ ያርጉት፣ ሐዲሱን ዲግ ያርጉት። በእርግጥ 4 ወር 40 ቀን ረሱል ሰለላሁ ዐለይሂ ወሰለም አላስቀመጡም፣ ሰሃባዎቹም አላስቀመጡም። ግን አቅል ተደርጎ ኢማን እንዲገባ ከተፈለገ በአሁኑ ጊዜ ያለው ሰው በዱንያ አህዋል ስለተያዘ ቤተሰብም ስላለበት መኖርም ስላለበት ህይወቱ ከስራ ጋር ተገናኝቷል። የሰሃባዎቹን ያክል ኢማን የለምና። ስለዚህ 4 ወርና 40 ቀን የተደረገው መሻይኮቹ ያወጡት ፕሮግራም ነው። በህይወት ዘመኑ ውስጥ ከፍተኛው ድርሻ ያለው ትላንትና አንተ ስታስተምር የነበረው በአላህ ቦታ ትልቅ ተወዳጅ ስራ ከሚሆኑት ነገሮች አንዱ ተአምር ቢልማዕሩፍ ወነሂ ዐኒል ሙንከር ነው ያልከው 4ኛው ነጥብ ላይ አስታውሳለሁ ትላንትና ካስተማርከው። ይህ ስራ ይሄ ከመሆኑ አኳያ ሰዎች በዛ ስራ ላይ ኢንቮልቭድ እንዳይሆኑ በዱንያ ውስጥ ስራ ውስጥ ስላሉ ህይወታችሁን ሙሉ እንደ ሰሃባዎች ይህን ነገር ስሩ ቢባሉ ስለማይሰሩ ሼክ ኢልያስ ረሂመሁላህ ይህንን ነገር ከመሻይኮች ጋር አወጡ ማለት ነው። በህይወት ዘመኑ አላህ በትልቅ እዚህ ዩኒቨርሲቲ ውስጥ ፈጥሮት ይህን ሰው ህይወቱን ሙሉ ለአላህ ቢሰጥ ምን አለበት? እቺ ዱንያ ድልድይ መሆኗ እየታወቀ አላህ ሱረቱል ዛሪያት ላይ እንደተጠቀሰው ባዕደ አዑዙ ቢላሂ ሚነሽሸይጧኒር ረጂም ወማ ኸለቅቱል ጂንነ ወል ኢንሰ ኢላ ሊየዕቡዱን እንደሚለው ሁሉ አላህ እኔ ሰዎችን አልፈጠርኳቸውም እንዲገዙኝ ብቻ ነው ያለው። አልዑለማ የቁሉን ኢላ ሊየዕሩፉን እንዲያውቁኝ። ስለዚህ ትልቅ ቦታ ስላለው ግምት ስለተሰጠው ሰው ሁሉ በዚህ ሂደት ውስጥ ሆኖ ራሱን ከቁርአንና ከሐዲስ ጋር አገናኝቶ አላህን እንዲገናኝ ሊያስደርግ የሚችል ነው የዳዕዋ ስራ ማለት። ስለዚህ ይሄ በመጠኑ እንግዲህ ሰዎች እዛው መሻይኮች ላይ የተናገሩት ነው። መስቱራትም የተባለው የዚህ የዳዕዋ ዑለማ ሲናገር ምን ይላል? ይህ ዳዕዋ በመላው ህብረተሰብ ውስጥ እንዲዳረስ ከተፈለገ ሚስት ነች ለዚህ ስራ በዋናነት መቆም ያለባት ናል። ሚስት ካመነችበት በዚህ በዳዕዋ ስራ ባል ይዘጋጅ። ሚስት ካመነችበት ልጆች በዚህ ቦታ ውስጥ የሰሃባዎችን ሀያት ይኖሩታል። ይህ ስራ ምንም በላጭ የለውም ማለት ትናንትናም ተናግረሃል አንተ። ይህንን ዲን ይህንን እስላም ለየት የሚያደርገው ከሌሎች ቀደምት ከነበሩት አንቢያዎች ሃይማኖቶች ሁሉም ሰዎች አላህ እንዳለ ያውቃሉ። ቀደምት የነበሩ ነቢያችን ያው በተውሂድ ሲያስተምሩ እንደመጡ ሁሉ በኒ እስራኤሎችን አላህ ያጠፋቸው እኮ አል ካንተ ራስህ ስትናገር ትላንት መጥፎ ሲያዩ አይመክሩም፣ በጥሩም አይገፋፉም ነበር። ይህን ያንተን ኡማ ግን አላህ አላቸው ረሱሉላህ ዐለይሂ ወሰለም። በአያቱ ላይ ለየት ያደረግኩት ያንድንትን ይህንን ተአምር ቢልማዕሩፍ አተነ ሙንከር በዚህ ስራ ላይ የተመሰከ በመሆኑ ነው ያንተ ኡማ ለየት የሚለው ከሌሎች ቀደምት አንቢያዎች። ስለዚህ ሰው የተፈጠረበትን ዓላማ ጥልቅ ብሎ ቁርአን ውስጥ ይገባ ጥቅልል ብሎ ሃይማኖት ውስጥ ይገባ ጣሙን ያገኘዋል በዚህ ስራ ውስጥ ማለት ነው ሰዎች ሲያስተምሩ በርግጥ አሁን ሰዎች ብዙዎቻችን በዱንያ ላይ ስላለን ይሄን ነገር ተዚ ፋሪጁን በትለው አይጥመምም አይሄድምም ሰዎቹ ወስፉለት ረተቡለት ترتيب አደረጉለት 30 ቀን ሙሉ ለህይወት ስትሰራ 3ቱን ቀን ለአላህ ስጠው ነው እንግዲህ ሰው ጧ ስራ ለሜት ጠጉር ያበጥራል ከረባት ያስተካክላል ጽሙን ይላጫል ምን ይላል ለዱንያው አህዋል 30 ቀን 27 ሙሉ እንግዲህ 27 ቀን ሙሉ ግን 3 ቀን لله تعالى ህይወትነት መስዋዕትነት መክፈል አቡ ሀይደር ምናልባት እንትም ብለው ነው እንጂ ብዙ የሚያጠናክሩ ነገሮች አሉ እዚህ ቁርአን ላይ ይመስለኛል ሐዲስም አለ ቁርአንም አለ ስለዚህ ለሱ ትልቅ ብቸኛ ሃይማኖት ራስን መቷስነት አድርጎ ተሰባብሮ በገንዘቡ አልጋ ሶፋ ፋሚሊ ላይ ተኛ እንደነበረ እዛ ፍራሽ ላይ ከንትሮች ጋራ መስጊድ ላይ ቁጭ ብሎ መሬት ላይ ሲተኛ ከተለያዩ ናሽናሊቲ ሰዎች ጋራ መብላት መጠጣትን መፈቃቀርን ስለ አላህ መነጋገርን ከዚህ ቀደም አንተ ያስተማርከን አንድ ሐዲስ አለ 300 ስንት ቁጥር እንደሆነ አላውቅም ቡኻሪ ላይ من يشتمئ الناس من بيوت الله يتنون كتاب الله ويتدارسونها إلا نزلت عليهم سكينة وجشتهم الرحمة بالملائكة وذكرهم الله ما في عندي يني سووك يني بمي بيت وسط يمي السبسب سووك بمسجدي وسط نعيره الله بمسجدي وسط يمي السبسب سووك ينين آيات ينين قرآن يمي استنتون سووك ها؟ እነዚህ ሰዎች መላእካ ከበበቻቸው አላህ በስሙ ጠራቸው እያለ ይሄንን ቦታ እንግዲህ ሊያስገኝ የሚችል ስራ ምን አለ ሲታሰብ ይሄ ዳዋ ስራ ስለሆነ ማለት ነው ለህቴ ነው መነግራት ስለዚህ መስቱራቱን ቢሆን ምስት እንድታምንበት ስለተፈለገ ባልየው በሚወጣበት ጊዜ ለምሳሌ እኔ እንግላንድ ብሄድ ወይ ፈረንሳይ ብሄድ ከዚህ ጀማዓ ጋራ ባለቤቴን ይዤ ሲሄድ እኔ መስጊድ 7 ቀን ብቆይ ባለቤቴ ደግሞ መስጊድ ውስጥ ሳይሆን ብትዞረው አንድ የተመረጠ ከዛ መሃል አንድ ሰው አለና የዛ ሰው ቤት ውስጥ ምስቶች ሁሉ ምስቶች እዛው ነው ቃል አላህ ቃል ረሱላህ ነው ያስተምር 3 ቀን 7 ቀን ሙሉ ነው ያንን ሌላ ነገር አይማሩ ፖለቲካ አይማሩ ምን አይማሩ ስለዚህ ምስት አላህ በዚህ ሂዳያ ከሰጣት ለባሏ ግፊት ትገፋፋዋለች ማለት ነው ስለዚህ ዲን ሊያጠናክርና ኢማን ሊያመጣ ስለሚችል ይህ ነገር ብዙም እንትን ማለት አስፈልጎም ሰው ብቻ ትንሽ ነፍሳችን ትወዳለችና ሴፍቲ ነገሮችን ቤት ውስጥ ቁጭ ብሎ ከልጆች ጋር ከቴሌቪዥን ጋር ከሚስት ጋር ቁጭ ብሎ ሻይ አምጪ ፋጤ እንደዚህ አርጊ ወደዛ ስትወጣ ሳማይት እቺ ነፍሳችን ስለምትወደው ያስቸግረናል እንጂ والله ثم والله ثم والله የኢማን ጥፍጥና የሚገኘው ዳዋ ስንወጣ ነው ሀያት የሚቀየረው እውነተኛ የቂን ለቅሶ የሚያስገኘው ዳዋ ስንወጣ ነው ሰላም አለይኩም ወራህመቱላሂ ወበረካቱ ማይክ ፍሪ ተሳስቼ ነው አቡ አደር አላህ ይርዳ አለክ አስተካክለኝ ታህል ሳይሆን እንምለው ማይኩ ልቀቀው ታጥፋህል ነው የምለው የሷነጥብ አውራራለሁ ብለህ ወደ ዳዋ ገባህኮ ታጥፍኩ ወዛው እና ዳዋ ማድረግና ተሽኪል ነው ተርጊብ ነው የሚባለው ወደዛ ውስጥ ቀጥታ ገባ ተሽኪል ነው ማይክ ላይ ነህ እስካሁን ማይክ ላይ ነህ የእህታችን ጥያቄ ያልነበረው እነዚህ የዳዋ ወንድሞቻችን የሚያስተምሩት ጥሩ ነው ወይስ መጥፎ ስለን ይናገራሉ የሚለው ሳይሆን አንደኛ የቀናት ክፍያው ሸሪዓዊ መሰረት አለው ወይ 344 ቱር የሚለው ሁለተኛ መቃሚ እንቲቃሊ ጀውላ ምንድነው መስቱራት እነዚህ ነገሮች በሸሪዓ መሰረት አላቸው ወይ ይሄ ነበር የሷ ጥያቄ ሰዎቹ ምን ያስተምራሉ አይደለም እኔ በወቅቱ የተናገርኩት ለነዚህ ነገሮች ምላሽ ለመስጠት ጉዳዩን ማወቅ ያስፈልጋል እኔ ከነሱ ጋር አልሰራሁም ከነሱ ጋር ይሄን ስራ ስላልሰራሁት መናገር አልችልም ማወቅ አለብኝ ለምሳሌ ቀናት ክፍያው ተርቲብ ነው ከሀገሩ ተጨባጭ ሁኔታ ለዳዋ ከመንቀሳቀሱ ሰዎች የሥራ ዘርፍ አንጻር ያንን አይተው ያወጡት ተርቲብ ነው ወይስ አንድ ሰው ዳዋ መውጣት ከፈለገ ግዴታ ለነዚህ ቀናት ብቻ ነው የሚወጣው ለምሳሌ ከፈለኩ 2 ቀን ወይ 4 ቀን 6 8 ቀን ሄጄ መውጣት እችላለሁ ወይ አይ አትችልም ፕሮግራማችን ውስጥ ከገባህ ግዴታ 3 ቀን ነው ካልሆነ 10 ቀን ነው ወይም 40 ቀን ነው እንዲህ የሚባል ነገር አለ ወይ ወይስ እንዴት ነው የሚለውን ማወቅ አለብኝ አዎ ወጥቼ አላውቅም ከነሱ ጋር مستعد ይሄ ነጥብ ሊነሳ ነው ስለዚህ እዚህ ላይ አሁን ቢድዓ ነው ወይም አይደለም ብለህ ለመስጠት ፍርድ ለመስጠት ጉዳዩን ማወቅ ራስዎ አንደኛ በር ከፋች ነው አንድ ነገር መረዳት ለፍርድ የመስጠት አንድ ፓርት ስለሆነ ማለት ነው ከዛ በኋላ ብዙ ተያዥ ነጥቦች እኮ ጥያቄዎች ይነሳሉ በዳዓው ላይ የሚሰጡ ትምህርቶች ምንድናቸው ታርጌት የሚያደርጉ ነገሮች ሰዎችን ምንድነው የሚያስተምሩት በአገር ቤት በአካባቢው ላይ የሚሆን ወይም ደግሞ እነዚህ ዳዓዋ ሰዎች በወጡበት ቦታ ላይ ምን አይነት ትምህርት ነው የሚሰጠው እነዚህ ነገሮች ተያዥ የሆኑ ብዙ ጥያቄ ሊነሱ ይችላሉ አራት ነጥብ ሰጥተህ ግን ዛሬ ቢድዓ ነው ወይም ሱና ነው ወይ እንዲህ ነው ብለህ ፍርድ ለመስጠት ምክንያቱም ተጠያቂነት ያስከትላል ኸይር ከሆነ አጅር አለው ካልሆነ ደግሞ አላህ ዘንድ የሚያስቀጣ ነው የሚሆነው ስለዚህ ጥንቃቄ ብንወስድ ጥሩ ነው ነው ሀያታችሁ የሚቀየረው ዳዕዋ ስትወጡ ነው ብለህ አንተ ተአኪድ ውስጥ ገብተሃል ትልቁ እኛ ሀያታችን በእርግጥ የሚቀየረው ከነዚህ ወንድሞቻችን ጋር ዳዕዋ ስለወጣን ወይም ስላልወጣን ሳይሆን ዋናው ነገር ለቁርአንና ለሱና እጅ ስንሰጥ ነው ይሄ ነው ዋናው የህይወታችን መቀየር መሰረቱ ያለው ህይወታችን ቁርአንና ሱና ውስጥ ነው ያለው ቁርአንና ሱናን ከትክክለኛ ዓሊሞች ከተማርክ የትም ስፍራ ላይ ሆነ ከየትኛውም ወንድሞች ትክክለኛ ዓሊሞች ካስተማሩ ህይወትህ ይቀየራል ዋናው መሰረታችን ቁርአንና ሱና ነው ከዛ በኋላ ከሌሎች ወንድሞች ጋር ከኢስላም ጋር ለኢስላም እንዴት እንሰራለን ያሉ ልዩነቶች በሸሪዓ መነጽር እንዴት ይታያሉ የሚል ነገሮች ሲመጡ ደግሞ ደረጃቸው ከፍ ያሉ ሰዎች ሲናገሩ ያምራሉ ያ ነው መሆን ያለበት እንጂ እኛም እኮ ያው መቼም አዲስ አበባ ዳዕዋን ባልወጣ በመስጂድ ውስጥ የሚደመጡ አንዳንድ ዳዕዋዎችን ተሰማና ምታናሳው ነጥብ ይኖራል ግን አሁን ምንድነው ፋይዳው አንዳንዴ ማንሳት የማያስፈልግም ነገር ይኖራል በቦታው አስፈላጊ ያልሆኑ የማይጠቀሱ ነገሮች ሊኖሩ ይችላሉ ካስፈላጊነቱ አንፃር ግን መጥቀስ የሚገባ ቦታ ልጠቅሳቸው ምትችለው ይኖራል ወይ ደግሞ በወቅቱ አንተ ተናግረህ ይሆናል አሁን ማንሳት ላያስፈልግ ይችላል ለባለቤቱ መልእክቱን አስተላልፈህ ይሆናል ዋናው መልእክቱ እንድንረዳ የሚያስፈልገው ነጥቡን መረዳት ያለብን ዓሊሞች ጋር ጠጋ ብለን በመጠየቅ ነው እኔ ደጋፊ ስለሆንኩኝ ስተተም ሆና ለሆነ ቢይ መደገፍ የለብኝም ተቃዋሚ ስለሆንኩኝ ከሆን በኋላ ኸይሩን አለመልከት ቢየም በጭፍኑ መቃወም የለብኝም ትክክለኛ ዓሊሞች ቁርአንና ሐዲስን በአግባቡ የተረዱ አላህን ፈሪዎች ጋር ጠጋ ብሎ ስለ ጉዳዩ መጠየቅ ካስፈለገ ደሞ ኸይር ከሆነ መነየት መቻል አለብን ገብተን ልንሰራና ልናግዝ ቀዳዳ ካለ ልንሸፍን አግባብ ካልሆነና ስተት ደሞ ከሆነ ያ ስተት እንዲስተካከል ነው ከደጅ ሆነን ስተቱን አገኘን ብለን ለማራገብና ጥል ለመፍጠር ሳይሆን እረሙት ይሄ ይስተካከል ብሎ ደግሞ ያን ለማስተካከል መሆን አለበት የአይነት ነገሮችን ማድረጉ ነው አሁን ትምሻለው እኔ ግን ቀደም እንዳልኩ አሁንም አላውቀውም ከደጅ ከመስማት ውጭ ሰፈራችን መስጊድ አለ እናውቃለን ሐሙስ ሐሙስ ማታ የዳዕዋ ወንድሞች ይመጣሉ ሶላተ ልመግሪብ እንዳለቀ ኢማሙ እንዳሰለመተ ተነስቶ ይነግረናል ዛሬ በአዱንያ ነገ በአኺራ ፈላህና ነጃህ የምንወጣው ዲን ነው ዲን ማለት የአላህን ሱብሓነሁ ወተዓላ ትእዛዝ በረሱል ሰለላሁ ዐለይሂ ወሰለም መንገድ ስንፈጽም ብቻ ነው እና ይሄን በተመለከተ ከሱና ባዕድያ በኋላ በያን የሚያደርግ ወንድም ስላለ ሁላችንም ለይተን ብንቀመጥ ተጠይቃቢ እንሆናለን ይልና በአጭሩ መልእክት ያስተላልፋል ወጭ ብለን በመነሳባበት ጊዜ ምን ወስዶ ትምርት አለ አምሮህ ላይ ምን ነሳን ጥያቄ ሊኖር ይችላል እና ጉዳዩ ብቻ መስመሩ እንዲገባህ ነው። ስለዚህ ኢንሻአላህ ሸሰዒድ በሚመጡም ጊዜ መጠየቅ ይቻላል ነው ሐሳቡን መስመሩን ከያዝክ። ያው የህታችን ጥያቄ ዋና ታርጌት ያደረገው የቀን አከፋፈሉና ስርዓቱ ላይ ነው። ይሄ ነገር ሸሪዓዊ መሰረት አለው ወይስ የለውም ብላ መጠየቋ እንደዛ ነው። አንተ የዛሬ ሳምንት ደግሞ እጃው ጥሁማን ነው ምንይት ትለናለህ። ዛሬ ተሽኪል ነው ወደዛ እየገባህ ነው። ዘምዘም አለሽ ደብሰ ደሷ ሰላም ልበላችሁ ብዬ ነው። ደርሱም እያማረኝ በቃ ሰዓቱ ጋር አልተመቸኝም። ጀዛኩሙላ ኸይር እና ተውሂዳንም ያልጨርሳትም አለቀች። አሁን 40 ላይ ናቸው። አልሐምዱሊላ በጣም ደስ የሚል ነው። ብዙ ጊዜ ጀዛኩሙላ ኸይር አቡ ሀይደር አላህ ይጠብቃ። እንግዲህ እንደዚሁ እኔ አሁን ሳልዘጋጁ ጉባኤያቸው እንቅልፍ ወስዶኝ አሁን ጥያቄ ሲባል አሁን ሰማሁኝና መጨረሻ ላይ ስላጠፋ ሲነሳ ልጅቷ ሴት ጠየቀች። ቀጥሎ አቡ ጠየቁ። ብዙ ጊዜ የምንታረኩበት ነገር ነው። ግን አላህ በሁሉም በአኼራም በዱኒያም ሰላም አላህ አውጣ ከፈተና ከዱኒያም ከአኼራ ፈተና። ጀዛከላህ ኸይር። ግን ብዙ ጊዜ እጄም ላወርድ ነበረ ስናውን ዲኑን ሀይ ማድረጉ ብለህ መጨረሻ ላይ በተናገርከው በቂ ነው። አንድ ሰው በዲኑ መለወጡ በተግባር መሆኑ ነው በቂው ብለህ ስትናገር በቂ ነው ብዬ ሊወርድ ነበረ። ብዙ ንትርክ ወደ ንትርክ ከመግባት በሰላም ጥሩ አድርገህ ዘጋኸው። ጀዛከላሁ ኸይረን። ብዙ ጊዜ ነው እኔ አሁን እንደዚሁ ከዛ ዛሬ ከተቀራው ሀዲስ በላይ የሚመጣ ነገር የለም። አንድ መመለስ ያልተቻለውን ነገር አቡ ሀይደር አንድ ሰዓት በዚች ሰዓት ብትናገር ልትመልሰውም አትችልም። አላህ ያስተካክለውና የባየነውም ይሄ ቢድአ ነው ወይ ይሄ ቢድአ አይደለም ወይ ማለቱ በሰማው ይበቃው ነበረ። በሰማው በሀዲሱ በተሰማው ይበቃው ነበረ። ብዙ ንትርኮቹ በዚህ ጉዳይ በትምህርት ዙሪያ በጣም ብዙ። ለምሳሌ አሁን አንተም ዝም ብለህ ያው ይሄንን በዚህ ንትርክ አልገባም። ዑለማዎቹ ብዙ ስለዚህ ጉዳይ ብዙ የተናገሩት አለ። ኡስታዝ ጎገልን ሙንካን ቢሰጠው ጀማዓት ተብሊግ ብለህ ብሰጠው ያለ ሙላሐዛቱ ሊሰጥሃል። ግን ወላ ተቅፉ ማ ለይሰ ለከ ብሄ ዒልሙን እንዳለው። ጀዛከላሁ ኸይር። ጥሩ ነው ያ በዲን ላይ አጅር ይገኝበታል ተብሎ የሚሰራ ስራ ምንድን ነው? ነቢዩ የሰሩት ነው አይደለም? እኔ አሁን እኮ ነው ሐራም ነው ሐላል ነው ለማለት ሳይሆን በትክክለኛ ዑለማዎች ሲናገሩ ሰምቶ በአሁኑ ሀዲስ ያልተለወጥ እኛ ድሮ የኖርንበት እናውቃለን። ሰው በስህተት ሊኖር ይችላል። የተወሰነው ጥሩ ሆኖ የተወሰነው መጥፎ ሆኖ ዲን ደግሞ ፍስልም ካፋ ነው። በዲን ከተባለ ይሄ ቆረጠኝ፣ ይሄ አካል ያለ፣ ይሄ አካል ያለ በጣም ይሄ አሁን በዚህ በአንዳንድ አካባቢ ስናየም አግባብ ያልሆነ እንዳልከው በእኔም አንተም እንኳን ያልተናገርከው እኔ ልናገርም አልችልም። አንድ ብቻ ጠቅሼ መውረድ የሚፈልገው ነገር ምንድን ነው? አምሩ ቢል ማዕሩፍ ነህይ አኒል ሙንከር ከተባለ በአሁን በተባለው ጀማ በአካባቢው ጉዳይ አንገባም። ትልቅ የሆነውን አምሩ ቢል ማዕሩፍ ክታባቸውን አሁን ገብተህ ማየት ትችላለህ። ስለ እነሱ የሚናገረው ትልቅ አምሩ ቢል ማዕሩፍን በአካባቢ ነገር ለሶስቱ ቀን ወጥተህ እንኳን ሄደህ እዛ በአካባቢ በሰፈሩ ያለው ወንጀል ነገር ብትናገር በዚህ ምን አገባህ ብሎ ሁለተኛ እዛ እንዳትሄድ ነው የሚያደርጉት። እንደዚሁ እንዳንተው መንገዱ ክፍት ነው፣ ሀዲሱ ይሄው ነው ብሎ ዝም ማለት ማለፉ ተጨቃጭቆበትም ተናግሮም የህዲ መንገሻ ነው ብዬ ነው እኔ እንትን የሚለው። ስብሓንላህ ኩሉ ህዝብ ማለት እመቴ ምንድን ነው ያሉት? ይሁዳ ስንት ቦታ ይከፋፈላል ብለዋል። ታውቁታላችሁ፣ 72 71 71 ነው ያሉት። ነሳራ 72 እመተ መሐመድ 73